እንደዚህ መሐመድ እንጂ አንተ መሐመድ የሚባል አንዲት አያ በቁርአን አታገኘው። انما ذكر اسمه من باب الخبر لمثال وما محمد الا رسول الله الى الا رسول يعني في سوره شو اسمه هذا في سوره التوبه كذا. طيب ويقول كمان من محمد رسول الله والذين معه الى الا عند خبر سله نبياتين لما ناجر سيفلق ስማቸው ይጣራል እንጂ አንተ መሐመድ የምትባል አያ በቁርአን አታገኘም። يقول يا موسى يا نوح يا لوط يا ابراهيم كل نبيوش بسماቸው ጠራቸው። طيب اول ايه نزلت يا اخوه في القران ولاچን የምናቃت اقرا باسم ربك الذي خلق خلق الانسان من علق اقرا وربك الاكرم الذي علم بالقلم علم الانسان ما لم يعلم. هذه أول آية من 30 جزء يوردت السوانج. ولذلك يقول العلماء نبئ بإقرأ وأرسل بالمدثر. نبيه صلى الله عليه وسلم نبيه نبتك أن اقرأ باسم ربك الذي خلق يميلو آية السواس تورنو نبيه هنو رسول الهنم اقرأ سوار الرسول دلهم رسول ما لثنو الله سبحانه وتعالى كتاب انتنو كتاب كتاب ستو يهيدنا دعوة رق سلاتشو بزاق زينو مچنو سو يا أيها المدثر قم فأنذر سلاتشو نو سلزي نبياتشن نبي هنو بإقرأ باسم ربك الذي رسول هنو يا أيها المدثر. إذن أول آية نزلت إقرأ باسم ربك الذي كذابها لا توقف الوحي تنش وحي الوردم قرآن الوردم قويته من متى يا أيها المدثر قم فأنذر وربك فكبر وثيابك فطهر والرجز فهجر ولا لتمن تستكثر ولربك فاصبر. نزي سبات آيات سيوردو نبياتشن رسول هنو كذاب فتقن تراسو نبرو مالتنو. إذن عندنياو آية يوردو اقرأ باسم ربك الذي إلى علم الإنسان ما لم يعلم كذاك أطلي يوردو يا أيها المدثر قم فأنذر إلى وربك فاصبر. فبدأ النبي صلى الله عليه وسلم يدعو ويدعو ويدعو نعم يا أيها المدثر كوردو هلا دعوة جمروا يعني ما استمر جمروا يعني سوچون ود ايمان مطرح جمرو كذا بحالا ايات كثيره بعد سوره المدثر بزو اياتوچ وردو ادلم. ثم نزلت عليه سوره المزمل كوقود والتقويا وقود ماتنو وقود بنزين مالتنو فويل يعني بنزين. لمثالي نحن نعلم عندت مكينة سيارة بنزين كتشرسش هتهدم ولا ما تتحرك أتنكسك اسم بنزين كتشرسش. وإذا خلصت مثلا زيت وماء زيت النوها براديتر زيت دمو بزيت كتشرسشم لا تنضبط بتهدم تروات متأم بتأم يسوان تكساتي انتنو حرارة تمبريتشر بتأم هاي هونال እንደገና ዘይት ከሌለ ደግሞ ብዙ ነገር ይበላሻል እና ጥሩ አትመጣም። ወተኩኑ ከሰክራን ልክ እንደ ሰከረ ሰው ወልገድ ወልገት ትላለች ማለት ነው ወይም ትንቀጠቀጣለች። እና بنዚን እና ዘይት እና ውሃ መኪናን የሚያንቀሳቅሱ ናቸው እነዚህ። كذلك النبي صلى الله عليه وسلم في طريقه في الدعوه دعوه كجمر بهالا አያቶች ወርዱ ነበር እንደዚህ ያርግ እንደዚህ እንደዚህ ያርግ እንደዚህ ይበል እንደዚህ ያርግ የተባሉ ብዙ አያቶች ወርዱ ነበር። كان يحصل له تيارات موجعه بزي دعواቸው በጣም ይሰቃዩ ነበር ቁረሸቹ በጣም ያሰቃዩዋቸው ነበር በየአይነቱ ቁጣትና ስድብ ይወርዳባቸው ነበር من المشركين واليهود. فانزل عليه سبحانه وتعالى هذه السوره يجي يا هو المزمل يوردك قالوا لك اند بنزين ماكينه اند ميانقساقس ይህች ሱራ ደግሞ ነቢያችን ኢማን የምትሞላና በንዚን የምትሰጣቸው ያኒ መንቀሳቀሻን የምትሰጣቸው ሱራ ነች። ኢዘን ነቁል ሱረት ልሙዘምል ብንስበ ልነቢይ ስ ሰለም ከአነሃ ወቁድ። ወቁድ ማለት በንዚን ማለት ነው። ቱቀዊ ወቁደን ሊነፍሲሂ ሊያስተሚረ ቢቁዋ፣ ሀይል እንዲያገኙና በአላህ እርዳታ በአላህ ተወኩል እንዲቀጥሉ አላህ ስብሐ ወተዓላ ያኢሁል ሙዘሚል አወረደላቸው። ወሃዚሂ ጣቃ፣ ይህን የውስጥ ሀይል የነቢያችን የውስጣቸው ሀይል ላ ቱስተመዱ ኢላ ምን ኻሊቂሃ፣ የፈጠራት ጌታ ከሱ ነው የምትወስደው። ይህን ሀይል ከሱ ነው የሚገኘው ከአላህ ሌላ። የነቢያችን የነበራቸው የልብ ኃይልና የጭንቅላት ኃይልና የሰውነት ኃይልና የሀሳብ ምናምን እንደዚሁ በሙሉ ከአላህ ካልሆነ ከሌላ ሊያገኙት ስለማይችሉ አላህ ስብሐነሁ ወተዓላ ሱረት ልሙዘሚል አወረደላቸው። ጠይብ ወሁወ አላሁ ልዓዚም ረበ ኩለ ሸይእን አለዚ ዳኢመን ሐይ ላ የሙት ወላ የናም ወላ የግፈል ወላ የንሳ ወላ የጊብ። አላህ ስብሐነሁ ወተዓላ አይተኛም፣ እንቅልፍ አይወስደውም፣ ወላ አይረሳም፣ አይዘነጋም። ያኒ አለ ግን አሁን ጠፍተዋል፣ ትንሽ ቆይቶ ይመጣል አይባልም። አላህ ስብሐነሁ ወተዓላ ዳኢመን ሐይ አለዚ ላ የሙት ሁወ አላህ ስብሐነሁ ወተዓላ ለነቢያችን የውስጣዊ ቁዋና በንዚን የሚሰጣቸው ነበር። እሱ ነው አላህ ስብሐነሁ ወተዓላ መጀመሪያ ለነቢያችን ቁዋ እንዲሆናቸው የወረዳት ሱረት ልሙዘሚል ነች። ፈጀዓለ አላሁ ልልሙእሚን ወዓላ ራእሲህም ነቢ ስ ሰለም አነሃር ልሽጉል፣ ቀን የስራ ቀን አደረገላቸው ለነቢያችንና ለሰሓባዎች። የሽጉልና ወልከድ ልልመዒሻ ያኒ ለቤተሰቦቻችሁ ሰርቶ የሚያመጡት የስራ ቀን አደረገላቸው። ወባዕድ እሙር አልአኺራ፣ አንዳንድ ደግሞ ይሰግዳሉ ይጾማሉ እንደዚህ በቃ። ወጀዓለ ጁዝአ ሚን አልለይል አልኢትሳል ኻስ ቢልሙባሸር ማዓ አላህ ስብሓነሁ ወተዓላ፣ ሌሊት ግን እያንዳንዱ ሰው ለብቻው ከአላህ ጋር የሚገናኝበት ጊዜ አደረገለት። ቀን በትጃራ አብረን እንውላለን፣ እንስቃለን፣ እንጫወታለን። በሰላትም ጀማዓ ስንሰግድ እየተያየን ነው የምንሰግደው። ሐጅ ስናደርግ ያኒ አብረን ነው በሙሉ እንትን። ላኪን ሌሊት አንተና አላህ አለምንም ዋስጣ ብቻችሁን ሁለታችሁም የምትገናኙበት ሌሊት አደረገ። ስለዚህ ነው የምትናገረው ሱረት ልሙዘምር። ወጀዓለ ጁዝአ ሚን አልለይሊ አልኢትሳል አልኻስ ልሙባሸር ማዓ አላህ ስብሓነሁ ወተዓላ ሊተምለአ አልቀልብ ወቁደን። ለምንድን ነው እንደዚህ ያደረገው? ምክንያቱም ልብ ፍዌል ያስፈልገዋል፣ ያኒ ወቁድ በንዚን ያስፈልገዋል፣ ዘይት ያስፈልገዋል። ሌሊት ነው የምትሞላው። ችግራችን እኮ እኛ ምንድን ነው መሰላችሁ? ከአላህ የራቅን ሌሊት እንደ አህያ ብለን ስንተኛ እናድራለን። ወቁድ በንዚን አንሞላም። ለምሳሌ ባቡር ድሮ፣ አሁን ኤሌክትሪክ ከመምጣቱ በፊት ድሮ ባቡር፣ የመሬት ባቡር ማለቴ ነው፣ በከሰል ነበር የምትሄደው ጥዋት። እኔ በአስመራ ትዝ ይለኛል፣ ፈሮቢያ የሚባል ቦታ አለ፣ የእንትኑ የትሬን ቦታ ነው። እና ከአስመራ ወደ ምጽዋ የምትሄደው ትሬን ጥዋት ከሰል ይመለዋታል፣ ይህ ጥቁር ከሰል። ከዛ እያቃጠለ እየተቀጣጠለ ወደ ምጽዋ ደርሳ እስከምትመለስ እየተቃጠለ ወቁድ ወይም በንዚን ይሆንላት ነበር። ማታ ስትመጣ ባዶ ትመጣና አሳርፋ ታድራለች። ከዛ ኋላ ጥዋት ደግሞ ሌላ ከሰል ይሞልዋታል። እና ጥዋት ከሰል ካልሞልዋት ይህች ትሬን አትሄድም አይደለም። አንተ ደግሞ አንተ ሙእሚን ሌሊት ልብህ፣ ጭንቅላትህ፣ ከያንህ ሁሉ ከአላህ ወቁድ ካልሞላህ ቀን ልትንቀሳቀስ አትችልም። ብትንቀሳቀስም በጣም ጎዶሎ እንቅስቃሴ ነው የምትንቀሳቀሰው። ለዚህ ነው ያ አዩሃል ሙዘሚል ቁሙ ለይለ ኢላ ቀሊላ ንስፈሁ ምናምን ብሎ የተናገረው አላህ ስብሐነሁ ወተዓላ። ኢዘን ሚን አልለይል ወቅት ሙሐደድ ሊተምለ አልቀልብ ወቁደን ሊዩሐሪከ አልዓቅል ወልቀልብ ወልጀሰድ ወይቀዊህ፣ ሰውነታችን ሁሉ በትክክል መስመሩን ይዘው እንዲጓዝ ليت بنزين مملات اللبن. لذلك يقول سبحانه وتعالى يا أيها المزمل، المعنى يا أيها المتغطي، يا أيها المتلفلف، ببرد لبس تشفنه يتنياها نبياتشن تنس. الوان من لا رجل نسا سجد كذاب فيت لليت مسجد بزوء النبرم لنبياتشم يهون لنتلو لصحابة لليت مسجد بزوء النبرم. يهج آية وردتشنا كان النبي صلى الله عليه وسلم نائما مع خديجة، خديجة يعني تنجتو نبر. يهجن آية وردتش بهالا نعم، فجاءه جبريل بالوحي تنجتو ياللو نبياتشن جبريل متأنا قبا يهن نقر آية أورد اللاتشو. وقال يا أيها المزمل، يعني يا أيها المتلفلف، متلفلف تقلل بله برد لبسية تنياهو تنسالو. يا أيها المزمل قم، قم الليل إلا قليلا، نصفه أو انقص منه قليلا، أو زد عليه ورتل القرآن ترتيلا. يهل لمن دنو إنا سنلقي عليك قولا ثقيلا. نبياتشن إهتشن أمست آس التورد بدك قالوا بكخكن كلفاتشو. فنهض النبي صلى الله عليه وسلم بسرعة، وكانت خديجة معه نائمة، وقال يا خديجة ألوا تقدي يولا شو كذيك أن جمره يا خديجة نعم انتهى أحد النوم، خلاص ولا كزاري جمره انك الف بلاليت هدئ تأفى، يعني خلاص اوقدنو كهم بهالا ليليت متنيات يلم الوات مارتنو لخريجة. فمن ذلك اليوم لم ينم صلى الله عليه وسلم بالليل الا يسيرا، تنش اتشرق زي كالهون بستقر كزاك انجمرو نبياتشن تنيوتو اياكم. واذا نام كتنيوس جميع العلماء من يلالو، وإذا نام تنام عيناه ولا ينام قلبه. نبياتشن يتنيالو تنش السوام عيناتشونو تجفنو يمتنيانجي لباتشو أي تنيامالو حتى توفاه الله سبحانه وتعالى. كذلك انجمرو لهاي أمت لهاي هلت أمت منم أين التنيتو آيكم نبياتشن لتنش إرفت قدم يلالو عند ساعة ويم قماش ساعة ويم هلت ساعة الزام عيناتشو نو ميتنيانجي وستاتشو لباتشو ايتنيام. ايه عندنياو ترقمنو شي يا ايها المزمل، كلمة المزمل يا متلفلف ببرد لبس النبان سورة تتقل الله يتنياهو تنسقد مالتنو. ايه وقيل، وقيل ان السورة نعم قيل ان السورة ترتيب نزولها رابعة، سورة المزمل أراتنيا وسورة نج كقرآن، بقرآن سنت سورة اللي متو أربعة أسرة أرات هذا اللهم أراتنيا وسورة يوردو سورة المزمل. مجمرة سورة العلق اقرأ باسم ربك الذي، هلتنيا سورة المدثر سوستنيا سورة يوردشو نون والقلم وما يسطرون، أراتنيا سورة المزمل. شي أمستنيا سورة تبت يدا أبي لهب، سدستنيا سورة الفاتحة اندزي عليه دال أورارات شو يا قرآن آياتوش عندك إن شاء الله أمتشي نقرأ شوال له قن أهون لزاري النزي سدستي بكالو. أول سورة سورة العلق هلوا بايهونم يمجمر يا وامارتنو، هلتنيا سورة ثم المدثر، ثم سورة القلم نون والقلم وما يسطرون، ثم سورة المزمل، ثم تبت يد أبي لهب، ثم سورة الفاتحة. وهذه السورة هي السورة الوحيدة في القرآن، بقرآن كمثو أسره الأسر أرات سورة تقلالا يهج سورة بيتشانج التي نسخت آخرها أولها، يعني مجمر يا يتبالو يا أيها المزمل قم، يا أيها المزمل قم الليل إلا قليلا نسفوين نقر حكمه حكمه يتغيروا بنفس السورة مش أرشها اللي تشوسو عيانك يعني وذلك كما يلي: في أول أمر مجمّر أسلمنا كما تأنا سورة المزمّل كورّرش بهالا، في بدايته أوجب الله على النبي صلى الله عليه وسلم وعلى من على وعلى الصحابة كلهم صلاة الليل واجب نبر. كان قال لك شو: يا أيها المزمّل قم الليل إلا قليلا. لنبيات شنو بمجمّر عندنا لصحابة وشو نبر في أول الأمر، يعني سوس أرات أمس أمت بنتنو سلمنا كما أبو هلا، تمام، واجب نبر صلاة الليل، وكان واجبا عليهم بقوله: يا أيها المزمل قم الليل إلا قليلا، تمام. ثم بعد فترة نسخت يجي صلاة الليل واجب مهونون الله أسكرونا بمجر الشاوال لو بسورة المزمل مجر الشاوالش آية بسوان السخات مالت نو سرزات، يعني قرآن والتسرزم حكمه حكمه تسرزه من يميل نو آخر السورة زارع الفسرات نقرات له: إن ربك يعلم أنك تقوم أدنى من ثلث الليل من ثلث الليل ونصفه وثلثه وطائفة من الذين معك، أنتم ينتبه لدربوشم ليلة ندم تسجدو عند سوستنيا عند الجزي نصف يعني قماش ليلة ندم تسجدو الله ياك عليه نجر. وطائفة من الذين معك والله يقدر الليل والنهار يا ليلة النايك النجر الله ياك علينا علم أن لن تحصوه فتاب عليكم، يعني خلاص عفو بيا له، يعني ليلة واجب أدلم يفلق يسجد عليه، فقرأوا ما تيسر من القرآن. علم أن سيكون منكم مرضى، يعني يتأمموا سوش كنا نتألو، وآخرون يضربون في الأرض للا تشو دمو يمسافروا سوش ألو يبتغون من فضل الله تسافروا لسرع لنقدي يمهدوا ألو صلاة الليل واجب كادرقنا وما انديت سرع ألو. وآخرون يقاتلون في سبيل الله، أن نشو دمو بسبيل الله هيدا ألو، فاقرأوا ما تيسر منه وأقيموا الصلاة وآتوا الزكاة إلى آخر الآية. مجرشة يا سورة المزمل آيات يحكم صلاة الليل فرض يهون ونقر نبيات الله سبحانه وتعالى أقل لو نا سنة درقوا نفلة درقوا مستحبة درقوا إنجي بايك أير نورو إنيا بتقام نسك أي نبر ليلة أسرع عندك واجب بهون العشاء لمسجد سنت سوج له بتأمي مدك مسوج إن جاهم سيسجدوا يمتنيوا له كنج الرسول مين ما يسجدوا له أنا كنزي أمست وقتوش الليلة صلاة الليل أسرع عندك مسجد فرضنا وببالنا رو بتأمي كبر نبر الله برحمته أكل لو نا نفلا درجو. أوكي طيب، فأصبح صلاة الليل بالنسبة للرسول واجبا، سبحان الله، لنبياتشن اندال هنا واجب هنا، وبالنسبة للصحابة وأمة محمد أصبح نافلا. إذن لنبياتشن صلاة الليل واجبنا فرضنا مسجدا لباتشو عند الليل تنقوان متنياتي لباتشو. إذن الحكم بقي كما هو للنبي صلى الله عليه وسلم ونسخ لأمة محمد صلى الله عليه وسلم، فأوجبها الله على نبيه صلى الله عليه وسلم بقوله تعالى في سورة الإسراء، من الله سبحانه وتعالى بسورة الإسراء للنبي صلى الله عليه وسلم فقط نوي وردوي: يا محمد علاشو نعم، ومن الليل فتهجد به نافلة لك عسى أن يبعثك ربك مقاما محمودا. يعني كنزي أمست فردوش الليلة، يعني ليلت سجد يعني تهجد قيام الليل أبزا قرآن مقرات أبزا عبادة أبزا لمن نجي مقام محمود يميبالا الليلان تبي جميسات أو ما أرقنا بوتا عليه السو صلاة الليل كال سجد لتدرس أو أتشل منا يا مقام محمود يمتمسقنا وكأن سلا الليل ألم بمول ميا مسجنه كان سلاله لسو تزجاج بمن للزجاج جيتها صلاة الليل أنت لليت إنها تتنيا على شو معتنو. والمقام المحمود واندموش من دنو يعني كما قال من الليل فتهجد من به نافلة لك عسى أن يبعثك ربك مقاما محمود. المقام المحمود هي الشفاعة الكبرى يوم القيامة التي لم تعطى إلا لنبي محمد صلى الله عليه وسلم. شفاعة الكبرى من نم نبي ألتشلو مالي الشفاعة الكبرى يأباها ألتشلم بلوم بيالو من نو أولو العزم يتبالو تلالك أتشو أمستر رسولك آدم تطيق أرار ألتشلو إنه ونجل اللي نوح ودا نوح هدو من نو يهدو تقلال لك سيدنا آدم جمرو اسكيوم القيامة يالو تريليونس كواتريليونس بيليونس بيليونس بيليونس سوش በእሳት ሲቃጠሉ ተሰብስበው ወደ አደም ሄዱ አልችልም አሉ። ወደ ሰይድና ኑህ ሄዱ አልችልም አሉ። ወደ ኢብራሂም ሄዱ አልችልም አሉ። ወደ ሙሳ ሄዱ ንትላልቅ ነብዮች የተባሉ ናቸው አልችልም አሉ። ወደ ኢሳ ሄዱ ሁሉም ወንጀል አለኝ አልችልም አሉ። تمام ወደ ነብያችን መጡ። ምን አሉ ነብያችን? አና ለሃ إني أنا يوم تشلات إني الله بات الله لش الله لش الله لش الوان. فلما ذهب على في تحت العرش بعرش السر هنا وسجود أدرجو كذاب فيت نبيات شن بلوت يماك ودعاء الله بشن كلا تشوا سفر لا تشوا إجابات شوال نبيات شن بشيمي كتر دعانو يلا تشوا بعرش السر جن جنبارتشو أودكو سجود أودكو الله سلم منو تبلو يما يتوك نبياتشن يما يقو دعا تلالك يا الله سمو شارقو الله بچن كلات أشوها سفر الله شو بسو أرقو لما نثمانتنو. تمام فسأل فالله سبحانه وتعالى منا لاتشو نعم ارفع رأسك يا محمد رأسن أنسى فسل تعطى أيك أجل من دونهم فلكوا لسته واشفع تشفع شفعك فلك هدنا شفع درق ستتشال له فيحمده الخلق كافرهم ومؤمنهم بزاقي زي النزي كآدم جمرسك يوم القيامة يالو كافر مؤمن يهود مناطق فاسق فاجر منافق هلو ودى نبيات نمتنا هلوم يا مساقنا شوال. هذا يسمى مقام محمود يمسقناك أن يهن درجة يمدرسوا لا إبراهيم ولا عيسى ولا موسى ولا نوح ولا آدم يهن درجة يمدرسوا يلم كذا تنستو الله سبحانه وتعالى من ستاتشو الوسيلة يمتبالو ليت تالج الساتشو بيتشميك أما تبات ونبر الوسيلة كل زي من لمناتشو السنو فبعثوا مقام محمود الذي وعدته إنك لا من دون ملوك. اللهم رب هذه الدعوة التامة والصلاة القائمة آتي محمدا الوسيلة الوسيلة هيتشنج عند تونبر بفردوس الأعلى لا يجلس عليها إلا نبيكم محمد صلى الله عليه وسلم مكنياتهم لأن مقام المحمود يتسطو الساتشو بتشاناتشو لزيهن قريز قجتي متادرقو صلاة الليل أبزا على تشو يعني هو المزمل قوم الليل إلا قليل لأن الموقف يا أخوة بأرض المحشر 50,000 سنة تحت الشمس يا جماعة استي أهون عند محاضرات تسموت استي لايف لايف تقلات شو ليف نو لايف لايف يوم التلوت نقر فيليت فيليت يسمى كلها تشنستي نسمى يسمى نستي 50,000 عام بأناتاتشن لاي صحاي تكمت قلج 50,000 عام إبدس كمتلوين زن بيالد قمو 5 عام هاد اللم 5 عام هاد اللم 500 عام هاد اللم 5,000 عام هاد اللم 50,000 سنة 50,000 عام تنشم كوان قزقز عيلم عيلم 50,000 عام صحاي كندو يماي هال بركراسات الله هنا تكاكلا لشنجدي اندو بلابو اسكا قلبتو اسكا جرباو اسكا انغتو اندان دمو الله يرقمات شو بلابات شو يوات اي بلابات شو كتوات او من اللي هونو نو هاي لابو كو وهانو مولتوال ادلم طيب ውሃ ቢሆን ምን አለበት? አረ ባክተው፣ በላይ እኮ ፀሐይ አለ። ፀሐይ እያቃጠለችው እንፉላ እንፋሎት እያወጣ የጋለ የጋለ የጋለ ላብ እኮ ነው። እዛ ተጠብሰህ ለአምሳ ሺህ ዓመት ትቆያለህ ያኸዋና። 50,000 ሰና ምን ማለት ነው ታውቃላችሁ? አሁን ኡመት መሐመድ እድሜያቸው ስንት ነው? ገፋ ሰባ ስትንበል ሰባ ሰባ 60 80 90 እስቲ አቨሬጅ የሰባ ዓመት ሰው ነው የሚሞተው ሰው አሁን አቨሬጅ እንበል። እሺ ጠይብ 50,000 ዓመት ወደ ሰባ ብናካፍለው እስቲ ካልኩሌት አድርጉ። ወደ ሰባ ብናካፍለው ስንት ይመጣል ታውቃላችሁ? ሰየኩኑ 714 ትውልድ ማለት ነው። ሰባ ዓመት ሰባ ዓመት ሰባ ዓመት ሰባ ዓመት 714 ጄኔሬሽን ይሁሉ። አሁን እውነቴ ነው አዱንያ ከተፈጠረች አሁን 50,000 ዓመት አደረገች አላደረገችም? ዝም ብሎ እነዚህ ሳይንቲስትስ 10 ሚሊዮን አደረገ ይህ ድንጋይ፣ ይህ ደግሞ 30 ሚሊዮን አደረገ፣ ይህችን እንስሳ ደግሞ 50 ሚሊዮን ቆየች፣ ይህ ኮከብ ደግሞ 30 ሚሊዮን ቆየ። በሙሉ ይህ ተኽሚን ነው፣ የነሱ አስተያየት ነው። ላኪን ከአደም ጀምረን ብንቆጥር ዑለማዎች እንደሚሉት ሰይድና አደም አወል ኢንሳን እሱ ነው። 1,000 ዓመት ነው የቆየው። ከዛ ቀጥሎ ሰይድና ኑህ መጣ፣ 1,300 ወላ ምናምን ቆየ። ከዛ በኋላ ዓድ ወሰሙድ ወሙሳ ወኢብራሂም መጡ። ገፋ ቢል 100 ዓመት 200 ዓመት ይኖሩ ነበር። በሙሉ ብንጠቀልለው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ሲደርሱ ነቢዮች፣ ነቢያችን በ63 ዓመት ነው የሚሞቱ። ከዛ ነቢይ የለም። ስለዚህ ምንድን ነው ነቢያችን 1,300 ዓመት ነው ያደረጉ ከሞቱ። ጠቅላላ ብንጨምረው ወላሂ አልዓዚም ሙምኪን 50,000 ዓመት አይሆንም፣ አዱንያ ከተፈጠረች ጀምሮ እስካሁን ድረስ። ላኪን በአርድ አልመሕሸር በፀሐይ ስር ለ50,000 ዓመት እየተቃጠልክ ትኖራለህ። 714 ጄኔሬሽን ማለት ነው። ወአንተ ዋቂፉን መቀመጥ የለም ቁመህ ነው። ራቆትህ ነህ፣ ራቆትህ ብጣሽ እንኳን የምታህል ጨርቅ የለም በሰውነትህ። تحت الشمس المحرقة غارق في عرقك بلا به تطلق لك هنو وهو حار بحرارة الشمس لابو دمو بس هاي سنت ديجري سنتيجريد يهونو بس هاي يتكك علي يفلانو انتنو لابو انت بوست علي. ولم يترك النبي صلى الله عليه وسلم 11 ركعة حياته كلها. ይህን ቦታ ለማግኘት ይህን መቃም ማህሙድ ለመድረስ ነቢያችን አንድ ቀን አንድ ሌሊት 11 ረክዓ መስገድ ምንም ነገር ትቶ አያቅም። አንዳንድ ዑለማዎች ምናሉ አንዲት ሌሊት ብቻ ነው የእንትን ያልሰገዱ አሉ። ኢላ ፊ ሙዝደሊፋ። ሙዝደሊፋ መጀመሪያ ነቢያችን አንድ ጊዜ ነው ሐጅ ያደረጉ። በዛች ሐጅ በሙዝደሊፋ የሚባለው ቦታ ሌሊት ነው እዛ የሚተኙ። እዛ ጊዜ አልሰገዱም አሉ። ላኪን ሀዛ ፊህ ኺላፍ። ይህ ግን ትክክል አይደለም። ለምንድን ነው ትክክል ያልሆነው ወንድሞች? የቁል ከይፍ በሙዝደሊፋ እንዴት ሰላተ ሌል ይተዋል? እንግዲህ እኔ እንጃ። የዛሬ ትምህርት ከገባችሁ ነው፣ ፉቀሃ ከሆናችሁ ይገባችኋል። እንደ ትርካ ምርክ ከሆናችሁ ግን ዝም ብዬ እኔ ለነዛ ፍቅህ የሚገባቸው ብቻ ልናገር። ግን በጣም ጠቃሚ ነው፣ በጣም ጠቃሚ ለነ ሙሲሃም ለነ ኡስታዝ ኑር ሁሴን ለነ አቡ አኒስ የመሳሰል ደርስ በጣም በጣም ጠቃሚ የሆነው ደርስ ነው። እና ነቢያችን ሰለላሁ ዐለይሂ ወሰለም 11 ረክዓ በሌሊት መስገድ ምንም ትቶ አያቁም። ኢላ አንዳንድ ዑለማዎች ምናሉ ፊ ሙዝደሊፋ ፊል ሐጅ ከአረፋ መቅሪብ ሲሆን ከአረፋ ወደ ሙዝደሊፋ ሄደው እዛ ጊዜ ሌሊት አልሰገዱም አሉ። ላኪን ፊ ኺላፍ በይነ ልዑለማ ከቢር ወሰሒሕ በል በሙዝደሊፋ ነው በደንብ የሰገዱ ሰላት ሌል። ለምን አሉ? የቁል መተለን በዓረፋ ዙሁርና ዓስር ጀምዕ ሰገዱ፣ ጀምዕ ተቅዲም ሰገዱ። ለምን? ዓረፋ ሐረም አይደለም። ዓረፋ ሐረም አይደለም ማለቴ መስጂድ አልሐራም ወይ ክልል ነህ የሐረም ክልል عرفة وش لو كذا مزدلفة جن حرم لو حرام سلوهون مزدلفة تملكت وندمش بهلا تيك أشوال لو أبو أنيس تيك أشوال لو هنتي هكين مزدلفة جن حرام سلوهون حرام مالت يعني عند سلا بمتو شي أمت بمتو شي سلا تيمي كوترب بمزدلفة كسجد بنترو عرفة كسجد بجدة كسجد سلا عند سلا نج بمكة أن أكبابيوا أكبابيوا مزدلفة حرام مستنو سلزي بمز مزدلفة عند صلاة بمتوشي صلاة سلهوني انديت نبياتش صلى الله عليه وسلم صلاة الليل توالو اي توم ولذلك منالو تقال لك علماء شو رقاق ندقاق هنا علمنا وهنا قر نبياتش صلى الله عليه وسلم مقرب مقرب جمع لما رق بمن قد يتشلو نبر كعرفة ودا مزدلفة سيهدو مقرب قبال اللب بمن قد يقبال خلاص مقرب سجدوا العشام سجدوا ليلو نبر لكن كحرم وش اسله هنا مزد انتنو عرفات ويمك عرفة وتأس تلك حرم وش اسله هنا صلاة بمتوشي اندي كتر الله تشو منالو جمع التأخير هذا الرقوت مقرب قبتو يالي اتسجدوا الواتشو بمزدلفة من سجدوا كعشاء عشاءنا مقرب بمزدلفة سيسجدوا بهلت متوشي صلاة يهون الله جوال سلزي نبياتشن عند صلاة بمتوشي يمي كوتر صلاة يالي انديت بمزدلفة صلاة الليل يقوارت اللو سلزي امج الرشاو السانيو نبياتشن صلى الله عليه وسلم هيوتاتشو بمولو يا ايها المزمل كوردش جمرو اسكمي موتو درس عند ثلاليت اسر عند ركعاء مسجد اقوارتو هاكم يقول احد العلماء من أهل جدة إلى جدة سونو من علم الصلاة شو يقول والله علي أنا أعرف أناس يا الله إني بس أود أربيانو مكمت أو ندموش يعني لما كاك أربنا عند كيلومتر بعد أسر ساعات يوم تجمع بهتنو لكن يقول أمت حرمنا الله والله العظيم تحرمنا تقال لا شو من لاله علم بجدامي قنيو سواج إنما كأتشوال ألو يصلون ثلاث صلوات في الكعبة كيف يعني كجدة سبع كيلومتر سبع أمس كيلومتر مو ياربع دقيقة عند ساعة قزونو من يدر قالو كصلاة الفجر بفيت عند ساعة يعني أسكدمو ينسونا مكيناتشو هيزو بكعبة صلاة الفجر سجدوا يملسالو صلاة الفجر بمتوشي مكوترونو يملسونا كانوا بملوسي سرو يولالو مغرب بمكة وست بكعبة يسجدالو العشان بكعبة يسجدالو صوست صلاة بكأن بمكة بكعبة يسجدالو وهم من أهل جدة يجد سوش ناتشو سبع كيلومتر منها من دزير قوي ميغن يصلون في مكة الفجر والمغرب وعشاء والظهر والعصر هم في عملهم بس راس لالو بجدة يسجدالو طيب والمسافة من جدة يعني 75 كيلومتر يعني ساعات أربع دقيقة من قدنو طيب كذبها لا تملكتون لمش دعونا نحسبها أهون كالكليت النارقس في لتدنقو بأوروبا بأمريكا بنتنو ياللاتشو بتقام كزي همين اللي بلاتشو والله اهون كمي نقراتشو نقر راك يالو بوتانو ياللاتشو ننتي انكوان ننت انيام راساتش نزيسة بريات كتما هونن يعني سمتشن نو من هدونجي يا اهل جدة اهل مكانو بزيه بتقام استفادة يا قنيو تملكتو اهون كالكريت النارق أنتم يا أهل أمريكا وأوروبا مثلا وكندا وأستراليا كم مرة تصلون صلاة الجماعة؟ أنتنا أقروا لني أتملسوا لي قل أنت راسه ملس بك أن صلاة الجماعة بمسجد سنت جماعة سجد الله يأذن بله بيتك رأيته هذا اللم بمسجد سنت كنزي أمس صلاة وجه سنت جماعة سجد الله أنت ملسوا يهنا قر اوكي تاقال لاتشو الصلاة في البيت صلاة واحدة والصلاة في المسجد مع جماعة 27 صلاة فمن يصلي صلاة واحدة في مكة في الجماعة 27 بمتوشي أبزوت سنتي هونال 2,700,000 صلاة سجدال ظهر بمكة كسجد أنبسو سنتي يغنيال صلاة بصلاة الجماعة صلاة الجماعة نو يسجدو صلاة الجماعة عند صلاة بهاي سبات نو مكة وستكهونة دمو بمتوشي ستة بزاو 2,700,000 صلاة بعند صلاة بتشا يا جنيال طيب أمست صلاة بمكة كسجدس بأمست أبزوت بكأن أسرى صوست مليون أمست متو يهنا قر أجر هذا اللي من دموج أسرى صوست مليون أمست متو شي أجر هذا اللي أجر بيهون ما قللنو صلاة نو عند صلاة سنت أجر ندالات الله بيشانو مياكات بيك أنو أمست وقت بمكة ميساقد أسرى صوست مليون أمست متو شي صلاة سجدوال يا جماعة هداتشون الرايلم يلال لزيج يمتربا الدنيا أمسا سلسا سبا أمت يمنوك أيبات لتبلن بأمريكا بواشنطن دي سي بترونتو بمن لتبلن نسال فوالن نجي ككبر سن النسا يا سا يا مكة ممسك ديونا براتشو بيليان السلا أسمز قبوي هدالو أنت دمو بكن أمست صلاة بيتشا قفا بيل أمست بمسكت كسجد كو هيا سبات ندزي تاقن يالله وأنت قاعد في واشنطن دي سي يمت كراباتنا بتأمي مت مكوبات كتما وشن نوززي إنيكو بسياتل نو من قنيو إنيكو بواشنطن نو إنيكو بترونتو نو إنيكو بسويدنا بستوكولم نو إنيكو بنيويورك سيتي نو من قنيو إنيكو بلندن نو طيب سوات مريتو اندهوني يا الله نو قفابل دموي مريتو ينجليزاويان نو يأمريكاويان نو يانتا دلم سلزي إذا صليت في بيتك هي صلاة واحدة وإذا أكرمك الله في أوروبا وأمريكا يعني أكرمك الله صليت في المسجد 700 صلاة بس رأيتم الفضل يا مكة فضل أيتا تشوالون دموش والعجيب بتأمين مقرمو نقر لنقراتشو كل العجب بتأمين مقرمو العجيب كل العجب سوش اللو بجدة بل سوش اللو بمكة وست لا يصلون هاسلك قسمي نقر بمكة وست هونو ما يسجدوا اللو بجدة انكو تو بجدة هونو مكة با يسجدم بل كنش الراسو ما يسجدوا اللو بجدة بيتشام يسجدوا اللو بجدة هونو صلاة الجمعة ما يسجدوا له بجدة أنا بمكة هونو دومو تشرسوا ما يسجدوا له سو كباكستان فيجي آيلاند كأستراليا ودا مكة متو عمرة لما رج حج لما رج كنت تجن زبط فتوي متقلو بجدة أنا بمكة كوتش برو دومو بمارو مكان ياي يما يسجد مالي أجر ما تشون دوموش أجر ما تشوم الله سبحانه وتعالى من إلى المسألة شو سورة الحج ألم ترى أن الله يسجد له من في السماوات ومن في الأرض أتى يوم أنت سوتش بسماي يالله فترة بمريت يالله فترة بسماي النبى مهكل يالله فترة تش بمولو لا الله لأننة أو يسجد له ألم ترى أن الله يسجد له من في السماوات ومن في الأرض والشمس والقمر والنجوم والجبال والشجر والدواب كل تكساتشو صحي لا الله سجدال لك شرك على الله سجدال كواكب تل الله سجدال له تراراوش لله سجدال له زافوش لله سجدال له والدواب بمولو بمريت يمهدو روح يلاتشو يعني كغندان كتنين جمره تقلالا بهوداتهم يهدو بأرات قريم يهدو بهولات قريم يهدو تكلا دوا بمبالو انسي سواج لا الله يسجدان له ما نكره يسوليج የሰው ልጅ ምን ኸበሩ ምንድን ነው? ወከሲሩ ምን ናስ ወከሲሩን ሐቅ ዓለይህም ዓለይህ ልዓዛብ። ተማም ሰዎች ግን ከፊሉ ይሰግዳል፣ ከፊሉ እምቢ አለ። ግማሹ እምቢ አለ፣ አላምንም አልሰግድም አለ። ግማሹ ደግሞ ይሰግዳል። ላኪን የመጨረሻው አያት ተመልከቱ ወንድሞች። አሁን ምንድን ነው ያልኳችሁ? በጅዳ ሆኖ መካ ሰግዶ የማይወድቁ አሉ፣ በመካ ሆኖ የማይሰግዱ አሉ። አይደለም ላችሁ ወመን ዩሂን ላሁ ፈማ ለሁ ሚን ሙክሪም ኢነላሃ የፍዓሉ ማ የሻ። አላህ ያዋረደው አላህ ውድቅ ያደረገው አላህ የጣለው ማን ነው የሚያነሳው? ማን ነው የሚያከብረው? አላህ ከጣለህ የዓለም ህዝብ መጥቶ ሊያነሳህ አይችልም። አንዲት ሴንቲሜትር እንኳን ወደ ላይ ሊያነሳህ አይችልም አላህ ከጣለህ። ስለዚህ አላህ የጣላቸው ሰዎች ናቸው በጅዳ ሆነው መካ ሄደው አለመስገድ። ይቅርና መካ በጅዳ ሆነው በጀማዓ አለመስገድ፣ ይቅር ይህና በጅዳ ሆነው በቤታቸው አለመስገዳቸው ኢሃና ነው፣ የአላህ ጥላቻ ነው። ወመን ዩሂን ላሁ ፈማ ለሁ ሚን ሙክሪም። አትደነቁም ወይ ይላል አላህ ስብሃነ ወተዓላ። አላህ ያወደቀው እኮ ውድቅ ነው። ወቂለ አነ ማዕና ልሙዘምል፣ ይህ አንደኛው ትርጉሙ ነው አሉ። ሙዘምል ማለት ሙተለፍሊፍ። ከኔ ጋር ተመልከቱ ወንድሞች፣ አንደኛው ተፍሲሩ እስካሁን ድረስ የሄድኩበት እስኪ ለአርባ ደቂቃ የገለጽኩት ሙዘምል ትርጉሙ ምንድን ነው? ያ አዩሃ ልሙተለፍሊፍ ያኒ በብርድ ልብስና በአንሶላ ተጠቅልለህ የተኛኸው ተነስ፣ እንቅልፍ ይቅርብህ ማለት ነው። ሁለተኛ ትርጉም አለው አንዳንድ ዑለማዎች ያሉ ማለት ነው። ማአኑ ሀዛ ሁወ አልአውላ፣ አሁን ያልኩት ነው ትክክለኛው ትርጉሙ። ግን አንዳንድ ትላልቅ ሙፈሲሮችም ያሉት አለ። የቁሉን አልሙዘምል ማለት አልሙተሐምል ማለት ነው አሉ። እሽ ያኒ ሙተሐምል? አተዘሙል ያኒ አይደን አልሕምል፣ የተጫነ ማለት ነው። ለምሳሌ ተቁል ናቀቱን ዛሚላ፣ ይህች ገመል የተጫነች ማለት ነው። ዛሚላ ጠይብ። ነቢያችን ምን ተጫኑ? ተጭነዋል እንጂ ተጭነዋል። ምን ተጭነዋል? የዳዕዋ ዳዕዋ ማለት እኮ ጭነት እኮ ነው። ትልቅ ትልቅ ግዴታ የተጫነባቸው ነቢያችን። ይህ ቃል ደግሞ ልክ ከአያዋ ጋር ይሄዳል። አንተ ለዳዕዋ ያስሸከምንህ የዳዕዋ ኃላፊነት የሰጠንህ የተሸከምከው ኃላፊነቱ ተነስ እንጂ ተነስ እንጂ ሌሊት ስገድ። ሌሊት ካሰገድክማ እንዴት ትወጣዋለህ? እንትኑ የዳዕዋው ነገር ያኒ ጀርባህን ይከብድሃል። ይህ ደግሞ ሁለተኛ ትርጉሙ ነው። ተቁሉ ናቀተን ዛሚላ። እሽ ማዕነ ናቀ ዛሚላ? ይህ ግመል የተጫነች። የቁሉ አቡበክር አስዲቅ ስዲቅ ሀዚህ ልኡማ አቡበክር ስዲቅ ምን አሉ? እሽተረይቱ ሰላሰ ኑቅ፣ ሶስት ገመል ገዛሁ አሉ። ናቀቱን ልነቢይ ስለ ላሁ ዐለይሂ ወሰለም ወህየ ልቀስዋ። ቀስዋ ታውቃላችሁ ወንድሞች? ቀስዋ ሁል ጊዜ ይህችን ነገር ሁል ጊዜ በጭንቅላታቸው ያስገቡዋል። ቀስዋ የነቢያችን ፈረስ ነች። ነቢያችን ገዛላቸውና ነቢያችን ቀስዋ ብለው ሰየመዋል። ኢዘን አንዷ ግመል ለነቢያችን ገዛሁላቸው። ወናቀቱን ሊ፣ አንዷ ደግሞ ለእኔ ገዛሁ። ወናቀቱን ዛሚላ፣ ይህ በሂጅራ ሲሄዱ ነው። ወደ ሂጅራ ሲሄዱ አቡበክር ስዲቅ ሶስት እንትን ገዙ፣ ሶስት ገመሎች። እሺ ላኪን በእግራቸው ነው የወጡ፣ ምክንያቱም በጣም ያስፈራ ስለነበር እንትኑ መንገዱ። ሶስት ገመል ይዘው አልወጡም፣ በእግራቸው ተደብቆ ነው የወጡ ነቢያችንና አቡበከር። ላኪን አቡበከር ምን አደረጉ? እንሄዳለን ወደ ሂጅራ እንሄዳለን ብለው ነቢያችን ሲነግሯቸው ሶስት ገመሎች ገዙ። አንዷ ለነቢያችን፣ አንዷ ለእኔ አሉ። ወሳሊሰቱ ዛሚላ። እሽ ማለት ዛሚላ? የጭነት የምትጫነው እቃ። ወልኢንሳን ወንድሞች፣ ኢማ አን ዩዘመለ አው ዩዘሚለ ነፍሰሁ። ደሞ ሰው ወይም ራሱ እቃው ራሱ ይጭናል፣ ወይም ደሞ ሰው ይጭነዋል። እንደዚህ አይደለም? ወየኩኑ ማዕና ልሙዘምል ያ መን ተሐመልተ ዒብ አዳዕዋ፣ አንተ ሙሐመድ የዳዕዋ ሸክም ያሸከምንህ፣ ቁም ቁም ሌይል ኢላ ቀሊላ ሊየኩነ ለከ ዛድ وتخفيفا لما تحملته من الدعوة. يهم بتام طرو تفسيرنا. فأيا كان يهم يهون ترجم مزمل معنى المزمل، فإن الله ناداه بهذا الاسم يا أيها المزمل. الشي يهم قال من دنو ملؤكت من دنو، قال سبحانه وتعالى قم الليل إلا قليلا نصفه أو انقص منه قليلا أو زد عليه ورتل القرآن ترتيلا. أردت آيات شي يا أيها المزمل أندو أمست آيات مالتنا، يعني أكثر الليل، نعم أكثر الليل صلي نصفه. تملكتوا الله انديت كفافلو قم الليل إلا قليلا، يعني ليلت بزوس قد يمت تنيا وتنشي هنا له بتنتنا تناقري نصفه أو ينقص منه قليلا أو زيد عليه ورتل القرآن ترتيلا. صلاة الليل يا أخوة تبدأ من غروب الشمس إلى طلوع الفجر. صلاة الليل سنل إن يندم الناس بو ليليت مالت هذا اللم ليليت بتشاد اللم صحيوات اللكت مغرب قبع بمول يوم يسجدوا صلاة الليل نو. صلاة المغرب صلاة الليل نو. صلاة العشاء صلاة الليل نو. صلاة الوتر صلاة الليل نو. يا ليلي صلاة صلاة الليل نو. صلاة الفجر صلاة الليل لك النزي بمولو صلاة الليل يبالنو. والليل ثلاث أقسام. ليلي تومو بشرعاتشن يعني بديناتشن دزي بقرآن دور ردونا بحديث ليلي بسوستنا ميكفلو. الثلث الأول وان ثرد مجمرة وان سوستنيا من المغرب إلى العشاء يالو عند سوستنيا مجمرة عند سوستنيا إلى ليت بالان كمغرب إسكا عشاء اللو. والثلث الثاني من العشاء إلى منتصف الليل. ثلث الثاني إلى ليت دمو عندنا سوستنيا وهولتنيا سوستنيا مالتنو من دنو كعشاء إسكا قماش ليت يالو. والثلث الأخير من منتصف الليل إلى طلوع الفجر، مش طلوع الشمس، طلوع الفجر. فجر أذان سكمل درس كقماش لليت اسك فجر أذان سكمل درس يه سوستنياو يليت كفل نوالو. وجعل الله في الثلث الأول فريضتين. بثلث الأول يليتو عند سوستنيا هلت فرض صلاة هذا الرقي المغرب والعشاء، وفي الثلث الأخير فريضة واحدة وهي صلاة الفجر. وفي الثلث الوسطى جعل صلاة الليل. قباتش واندموش الثلث الأول مغرب وعشاء، الثلث الثاني صلاة الليل، الثلث الثالث الأخير صلاة الفجر. طيب من صلى العشاء في جماعة، يقول النبي صلى الله عليه وسلم في حديث صحيح من صلى العشاء في جماعة فكأنما صلى نصف الليل. بجماعة سجد صلاة العشاء قماش لليت عند سجدنا من كوتر الليل. ومن صلى صلاة الفجر في جماعة مع صلاة الجماعة يعني مع صلاة العشاء، صلاة العشاء بجماعة كسجده عندنا صلاة الفجر بجماعة كسجده كأنما صلى الليل كله لليتهم بمولو سيسجد عند درنا من تسجد أجروا مالتنا. يعني صلاة العشاء والفجر في جماعة تعدل صلاة الليل كله. طيب وأي قسم من الليل أفضل؟ كنزي صوست ليلة كفلوش أفضل ما أنه قال يجمع العلماء علماء تشبمول منالو الثلث الأخير أفضل. يمجرش أو أن صوست ليلة السنة أفضل عنه إن لمن لمن دنو الذي أفضل هنا، لأن الله ينزل إساء إلى سماء الدنيا ويقول من من مستغفر أغفر له، وهل من سائل أستجيب سؤله. من نو متأيكن من نو استغفار ميادرقو من نو عفو بلين بلو من نو رزق يفرلقو إنا يفرلقا تشوت نقر لستأتشو بلو. الله سبحانه وتعالى بأن دنيا وسماء يوردال أورارادو الله أعلم، يوردال أورارادو الله أعلم. نعم يهنو أهل السنة والجماعة يالوت. إذا كان الثلث الأخير أفضل إذن صلاة الوتر يكون أفضل أن تصلى آخر الليل. يمجر الشاو يلالي تسوستنيا كفل የበለጠ ከሆነ ኢዘን ሰላተል ዊትር በዛ ጊዜ መስገድዋ ነው የበለጠ። ምክንያቱም የበለጠ ጊዜ ስለሆነ ሰላተል ሌል አኸር ልትሰግዳት ነው ጥሩ። ቃለ ነቢይ ስለ ላ ሰለም እጅዓሉ አኺረ ሰላቲኩም ዊትራ አሉ። የመጨረሻ የሌሊት ሰላታችሁ ዊትር አድርጉታል። طيب والإنسان إذا صلى العشاء وذهب الناس عشاء كسجد مسلم مؤمن هنا سو صلاة العشاء كسجد كوندم إما كهولت من رجال له إما تخلو مع الله بمول سو كبيته سوتته هتسانوش أستنيته كعشاء بهلا ويم أنتن الله بتشا بالصلاة نوم متجنانيو بدعاء نوم متجنانيو باستغفار نوم متجنانيو كالله قا يانتنا يا الله قزي مخونا اللبت يهيك الهون لابد أن تنام كصلاة العشاء مباشرة ويما تنياتنو ويم دمو كالله قا مجنانيا. وكان النبي صلى الله عليه وسلم يكره السمر بعد صلاة العشاء. من ماتنو السمر سهران لو اللينيا ሰላተ ልዒሻ ሰግደ መጫወ መሳቅ አንዳንድ ነገር እንትን ማረግ ሰርግ ምናምን ጊዜ የሚያጠፋ ሌሊቱን በሙሉ ከሰላተ ልዒሻ በአሉባልታና ዝም ብለህ በእንትኑ ማሳለፍ ሰመር ማለት ሰዋልፍ ማለት ነው። በአረብኛ ሰዋልፍ ማለት ንግግር፣ ጨዋታ፣ መሳቅ፣ መጫወት ከዒሻ በኋላ ነቢያችን በጣም ይጠሉት ነበር። ምክንያቱም ከሁለት አንድ ነው፣ ወይም ከአላህ ጋር ويمتنيا. ونحن عكس ذلك ينيا هوتكنا هون قبجاتشن كعشابها لانو سرقاتشن كعشابها لانو ساقاتشن كعشابها لانو يعني لك سبحان الله العظيم شيطان مياس دست نقرنو ونتاتشن. ويقول النبي صلى الله عليه وسلم أفضل الصيام صيام داود وأفضل القيام قيام داود، كان ينام نصفه ويقوم ثلثه وينام سدسه. مدن وين فراكشن بتام ما يقبا، يعني لو كان العشاء مثلا الساعة التاسعة صلاة العشاء لك 9 o'clock كهوني ما تام على ثينو، والفجر 5 o'clock دمو صلاة الفجر ساعة 5 بالصباح كهوني، من ساعة 9 إلى ساعة 5 سنتالي 8 ساعات ك 9 o'clock night اسك فجر 5 ساعات سنت عليه سمنت لكن أي وندم وش سمنت ساعات عليه 9 بروستي 10 11 12 1 2 3 4 5 سمنت ساعات عليه كنا قاعد كتاعت الوندم وش سمنت سيصافو أم مستعد لهم سمنت نو كزت أي لا شوال الوندم وش 9 o'clock بعد العشاء 9 o'clock 10 11 12 1 2 3 4 5 8 ساعات عليه. سيدنا داود من يرق نبر قماش للي تتنيا نبر عشاء سقدو اللم يتنيا له، يعني لو كان العشاء الساعة التاسعة والفجر الساعة الخامسة ينام نصف الليل، يعني ينام من الساعة التاسعة إلى 1 أرات ساعة تتنيا له. ثم يصلي ثلاث ساعات كنقل في النسونا 3 ساعات يسجدالو معناتنو كذا بهالا 1 ساعة يتنيالو كذا لفجر ينسالو كنا قالاچو 4 ساعات يتنيالو 3 ساعات يسجدالو 1 ساعة يتنيالو. ويظن الناس ان داوود لا يصلي ين اينت لمده نبراچونا، يعني سيدنا داود ليلت اندم يسجدوا اي تاوقم نبر، مكناتهم بمحكل نبر يمسجدوا العشاء سجدوا سلم يتنيو سوچو من لالو اي سجدم يلالو، فجر تنستو دمو ودا مسجد سله هدو اني اي سجدوم يمسجدوت من متى نبر بمحكل قماش ليلت يتنيالو 3 ساعات تنستو يسجدالو كل سو علم قال انقلف يوسدبت تنستو يسجدالو 3 ساعات 1 ساعه سيقراو لفجر دمو يعني يسجدوا نبر يتنيوا نبر معناته كذا لفجر ينسالو، يعني ايه نجر بغزياتشو 5 صلاة اندزي اندنيا የነበረ መስሎ ነው ነቢያችን የገለጹት። طيب ወታጀድ የሚገርማችሁ ነገር አንዱ ዓለም ምን ይላል من السلف كصحابة سوش نبرو عالو صلاة الليل يصلون السنين لبزو آمتات صلاة الليل سجدالو ولكن أهل بيته لا يعلمون بهذا مستوم لجوتشم آكم قربيتم آكم ما نم سوي مياك يلم لأسر آمت صلاة الليل سجدال سويو من الصحابة حتى أهل بيته ما يعرفون ليش አብረው ኢሻ ይተኛሉ ለሊት ህዝቡ ተኝቶ ያለ ተነስተ 3 ሰዓት 2 ሰዓት ይሰግዳል ከዛ ይተኛል ከዛ ከህዝቡ ጋር ይነሳል ስለዚህ ነበሩ ሰሃባ ለስንት አመት ሰግደው ለሰላት ሌል ግን አህል ቤታቸው አያቁም ነበር طيب وهذا ما اشارت اليه الايه የነገር ደግሞ አላህ Subhanahu Ta'ala በቁርአን ተቀሰረገው በሱረት አዛሪያት ምን አለ كانوا قليلا من الليل ما يهجعون يا اخي صحابه قداي اقول لكم صراحه وندموش يا صحابه تاريخ بنا درغو اندنس بنا درغو اقسم بالله العظيم كمغب يميطم تاريخ نو يا صحابه قداي كانببك كمغب بلا يطافطال لني اندزي نو والله يا صحابه قداي بتام يطافطنيال مكنياتهم تامر سرا نو እኛ የት እንዳለን እነሱ የት እንደነበሩ በጣም የሚገርም ነው ተመልከቱ አላህ እንዴት የሚያሙጉሳቸው ካኑ قليلاً من الليل ما يهجعون يهجعون ينامون ለሊት ጥቂት ጊዜ ነበር የሚተኙ አለ طيب ከተኙስ ጥቂት ጊዜ ትልቁ ጊዜ ምን ያደርጋሉ ما يهجعون ይሰግዳሉ ركوع وسجود وقيام وقراءة الليل ندزي نبر ميا سالفون طيب سي سجد يادر عندسو أمس ساعات ليل سي سجد يادر كذاب هلا يتنيال كذاب هلا صلاة الفجر قماش ساعات سي كارو ينسونا اندني اندان تاري اللم يا حبيبتي يا زوجتي نعم سي سجد كون يادركو توات النسانا اي دكمكو من دون انت انقلف متابه ليليتو كو سسجد سلا ادركو نو الى لاندسو صحابه اندزي هال نبرو عنده من دونو يالو يعني انت يالو نعم ترو صلاه سسجد ايونا ما شاء الله يا انت صلاه ارهان وانت صلاه كو بتام يامرال خشوع وخضوع يقبابت صلاتنا وأنتكو إن إكزامبل نوم توسلوا صلاته وكو بتحق أنجنوا له من له ومع ذلك أنا صايم له يبتشاد له إنكو صوموا مالين يكو صمي على هنا وهي عين الصلاة المسجدالي رياءكو ومع صائم يعني هلو تبلع شبت هون هلو تبلع شبت والله رياء سلاس قبا أهون الله تملكته من إلال كانوا قليل يرجعون ليلت منهم يتنيم نبر الا ساعه ساعتين يتنيالو من سيادرغو يادرالو سيسجدونا سياسلق سيالقسو لم يادرو كذا بحالا سغيتاي وبالاسحار هم يستغفرون والله عجيب يا جماعه بزينا اندادرو بخمر اندادرو بقمار اندادرو مطفو سرا سيسرو اندادرو كله بونجل تچمالقو اندادرو فجر سيمطا اللهم جيتاي غفر لي وانجلني ناني بزو وانجلا بزهو جيتاي اللهم ان لم تغفر لي وترحمني لاكونن من الخاسرين بلو يا لقسو استغفار يادرغال من وجل ادرغو ليليتهم بمولو بصلاه نو يادرو لكن نصح سو اندسو اندزيه نو نصح سو اندزيه نو سيدنا عبد الله بن مسعود منالو عندند سو جالو تلالك تلالك تلالك عند ترارا يميهون وانجلي يسرو محرمات يسرو لك عند عند ذنب كونو ذنب ما توزي جنبار لو يسيرف اش يلوال نزي لك عند زي ميسما تشوالو عند عند سواش دمو عالو تقيتنا تنش وانجل عرقو ترارا عند ودك أبا تشو يمياسو عالو ينصنا كونو يلب نصنا نو የእምነት ንጽህና ነው የባህሪያት ንጽህና ነው ወንድሞች ስለዚህ አላህ ምን አላቸው ሲሰግዱ አድረው እንደገና ፈጅር ከመግባቱ በፊት በትንሽ ተነስተው ወቢል አስሐር አስሐር ማለት ስሑር ማለት ነው ሁም ይስተግፊሩን ከዛ በኋላ ሳይበቃቸው ላይበቃቸው ጧት ፈጅር ተነስተው ሲወጡስ እጃቸው አያሳርፍም ወፊ አምዋሊሂም ሐቁ ሊሳኢሊ ወልማህሩም ጧት ተነስተው ደሞ ሰደቃ ሲሰጡ ሰውን ሲረዱ يعني ምን በላቸው والله 24 hours كالله كاناتشو نسو عجيب أمرهم يا أخوة يمنعون أنفسهم من مضجع ليلة متنيات إمبيلالو يعني النوم ثم يقومون مرة أخرى في السحر في استغفار ثم إذا خرجوا من البيت يتصدقون يا أخوة أين نحن من ذلك بس نتبجح إنيا ملاساتشن 7 كيلومتر نو እንነጋገራለን አንዱ ምንድነው ያለው አሉ እንትኑ አንዱ ዓለም ሲናገር ሚሊዮነር ነው ሰውየው በጣም ብዙ ገንዘብ አለው ተሰደቅ ተሰደቅ ተሰደቅ አሉ ትንብይል ነበር አንድ ቀን ጥሩ ዳዕያ መጣና በጣም ልቡ ሲብለው በዳዕዋ እሺ ብሎ 2000 ተሰደቀ ሚሊዮነር እኮ ነው 2000 ከተሰደቀ ከዛ በኋላ እጁን አንስቶ ወደ ቂብላ አርጎ ያ ረባሊ እኔ 2000 ተሰደቀ ያለው إنه هن جنة تراسو ميقبا جنة الفلقم جنة عدن جنة المنامن الفلقم جنة الفردوس نو مفلقو عليها الله أكبر هولتشي لمسكين ستو جن ملايين كونينو يالو هولتشي ستتشالو جنة الفردوس مع النبيين والصديقين نو مفلقو عليها إذن يا أخوة إنيا يتعلن بس نتبجح كما قلت لكم نتطاول بالسلف مع يعني سلف الصالح اندزي نبروا اني انسو كو رجال ناتشو اني اكو رجال نانيلال والله اندزي يالو سوو چالو نحن رجال وهم رجال انت فانديا ابتنا هانتي كامام الشافعي كامام ابو حنيفة كسفيان الثوري كابو بكر الصديق كعمر كعثمان كالنسو نمتوادادر والله اندزي ميلوالو يهكو يصحابا نققرنو يهنو تقروب ستلو مدنو صحابا يلال هم رجال نحن رجال نسوم سوشنا شو سوشنا إننا حساب الله شو حساب الله يميلوا سوش الله النزيه لليت سقدوا أردو أدرو صلاة الفجر كمدرسوا في استغفار ميارقو كبيت سيوت أدوم وسلك آمي السدق وأنت اندس اندن السنة سبحان الله العظيم إذن بل إلى آدم ومن على الله سبحانه وتعالى تتجافى جنوبهم تجافى مما تنو يعني قناتشو ناجرباتشو انبي بلو لمريت انبي الوات ان تنيا مالو تتجافى مالت يعني جفاني مالت اندزي بقات ياقلا متعيين مالتنو القرب مالين ودني مقرب انبي بلو راك راك الال انزي دومو كمريتوا راك الالو لما تنيا تفقادنيا دلو تتجافى جنوبهم عن المضاجعي يدعون ربهم خوفا وطمعا ليلتهم بمولوا يا ربي من للتارقينيو وانجلي بزا أنان لكزي مني لالو يا ربي رحمتك أوسع والله لتدخلن الجنة يا ربي أنت أرحم الراحمين إيالو دمو ومما رزقناهم ينفقون لك يالفتشو آياء يهيشن آياء هلتم يفسها السرار لما لتنو طيب كذاب هلا يقول كذاك الطلوب يقول وقالوا كلاما عجيبا علماء شو بتقام كلام عجيب قالوا أنه صلى الله عليه وسلم كان يصلي الليل فإذا قام ليصلي تقول عائشة الله الله الله سمو ونموش ليلت لمسجد أسرع عندك عيسى قدو نبر اندي تاوك ايش عائشة قالوا أسرع عندك عندما يساقد عند سوكو اندزي أتوكرو كتكتا تلنو أسرع عندما هون يمياك كان يقال لك ونموش مجمرا يا نبيات صلاة بعند ركعة سورة البقرة يقروا نبر يقروا سونا بعند سورة بعند ركعة سورة البقرة سورة النساء سورة آل عمران يقروا زنبلون دزي بقولوا عزو بعدم ترى من شنو سعد لم نبيعش طيب عائشة انديت أوقات نبي الله صلى الله عليه وسلم أسرع عند ركعة بل اللي تندم يسجدوا يهت ياك إيه يفلقون سو بهن حتى علماء لمن لسوا تايتشلون إلا الراسخون في العلم ጠለቅ ያለ ዕልም ያላቸው ሰዎች ካልሆኑ በስተቀር ማንም ሰው ሊመልሰው አይችልም። ቃሉ ከላመን ዓጂበን እነሁ ሰለ ላ ሰለም ካነ ዩሰሊ ሌይል ሌሊት ለመስገድ ሲነሱ ቃመ ሊዩሰሊ ተቁሉ ዓኢሻ ቀመዘኒ ቀመዘኒ ፈአንከሚሹ የቅሚዙኒ ፈአንከሚሹ። ያኒ እሽ ማዕና ሀዘ የነቢያችን ቤት አንድ ሜትር በአንድ ሜትር ተኩል ነው። ነቢያችን ከእንትኑ ከአይሻ ጋር ተቃቅፈው ከተኙ ከዛ ነቢያችን ለመስገድ ሲነሱ ሰላት ይጀምሩና ወደ ስጁድ ሲወርዱ ነካ ያደርገዋትና እግሯን ጭብጥ ታደርጋለች። ስጁድ ደግሞ ወረድ እኮ ነው፣ ቦታ የለማ። ጠይብ ስጁድ ወርደው ስጁድ ሲጨርሱ ወደ ላይ ሲነሱ ነካ ያደርገዋትና እግሯን ትዘረጋለች። የጀማዓ ሀዳ ነቢይኩም አይዎ ሀዳ ነቢዩና። ጠይብ ማርክስ ምን ያደርጋል? ለኒን ምን ያደርጋል? ኦባማ ምን ያደርጋል? እና የቱርኪ የአውሮፓ የግብጽ በሙሉ ያሉ አሁን ዓለምን የሚገዙ ሰዎች ምን ያደርጋሉ? ነቢዩና ሰለ ላሁ ዐለይሂ ወሰለም አንዲት ትንሽ ቤት ነች። አኢሻና እሳቸው ሲተኙ በቃ ሁለቱም ተዘግተው ይተኛሉ። ነቢያችን ሲነሱ ለመስገድ ካን ትቁል ካነ የቅሚዙኒ ፈአንከምሽ እግሬን ስብሰብ አድርጌ እተኛለሁ። وهو يصلي فإذا قام قمزني قمو سيسجدو نكا يدرغنيال اغري زرغوا له وامد رجلي واذا سجد قمزني ود سجود سيوردو دمو نكا يرغنيال فانكمشو فاذا قام نعم مدت رجلي ود قيام سيوردو دمو سينسو اغرين زرغا ادرغالو فمن ذلك كانت تقول በዚህ ነው እንግዲህ የቆጠረችው። يقول تقول عائشة ما زاد النبي صلى الله عليه وسلم في الليل من 11 ركعة كانت تعدها من غمزات النبي صلى الله عليه وسلم نكاس يا رغوات نبياتشن አሁን ሁለተኛ ትላለች ነካስ ያ ረጓት ሶስተኛ ትላለች። ስለዚህ 11 ረካ ከዛ ጨምሮ አያቁም ነቢያችን ሰለላሁ ዐለይሂ ወሰለም። ሀከዛ ቃል الشيخ محمد الشنقيطي የሚባለው ታላቁ የቁርአን ሙፈስር الشيخ محمد علي الشنقيطي ከሱ ነው የሰማሁት የነገር ገረመኝ والله ገረመኝ። የነቢያችን ክፍሎች 1 ሜትር በ1 ሜትር ተኩል ነው የነበረችው። ትንሽ ይቀመጣሉ፣ ይበላሉ፣ ይተኛሉ وبس كيف تتقلب على النوم وتقوم تصلي صلاه الليل اني انقلفاموش نن ادلم اشي انقلفاچن اشنفن ليل تنستن لمسجد كفلقن بمن انردا يعني بمن من يردانال مندنو بتام يميردان نجر مندنو يهن حديث نسمع وندموش عن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال يعقد الشيطان على قافية رأس أحدكم ما تست تنيو على النبي صلى الله عليه وسلم شيطان متأنا كتنيه بوالا انك الفسي واسده له اللات شنو واندموج شيطان متأنا بزي براسهن بجره عند كل في كل فلانو يعقد الشيطان على قافية رأس أحدكم بكل في كل فحل إذا هو نام ثلاث عقد صوست كل فارغو اندزي أسرو يستنيهال يضرب كل عقدة عليك كذاب هلا لما النساء ستل نم الليل طويل إلهال والله والله والله ثم والله بزوك زي اندزي السمع نياليني صلاة الليل لما سقط بدك سل يا أخي جينا نو ساعة يعلهن رسوس ساعة نو يعلمن دلنا أنت طويل نو إلهال الليل طويل نم ترقد الى هل لكن سن قفتره ان استيقظت فذكرت الله مجمر يا بچا بدق بلا كوچ بلا بسم الله بسم الله بسم الله الحمد لله الذي احيانا بعدما اماتنا بلا سبحان الله والحمد لله ولا اله الا الله والله اكبر ذكر ارقه بدق بلا كوچ ستل ከነዚህ ሶስት ቁልፎች አንድ ትበጠሳለች አሉ ነቢያችን። انحلت عقده فان توضأت ተነስተህ ውዱእ ካደረክ እንሐለት ልዑቅዳ ታንያ ሁለተኛ ቁልፍ ይበጠሳል ይበተናል። ፈኢን ሰላ ወኢን ሰለይት እንሐለት ልዑቀድ ኩላህ ፈአስበሕተ ነሺጠን ጠይበ ነፍስ። ከዛ በኋላ ውዱእ አድርገህ ከሰገድ ከሁለት ረክዓ ጎበዝ ትሆናለህ፣ ልክ እንደ ተኒስ ትነጥራለህ እንደዚህ። ወኢላ አስበሐ ኸቢተ ነፍስ ከስላን። የሸይጣንን ትእዛዝ እንትኑ ሰምተህ ሌል እኮ ጠዊል ነው ገና እኮ ነው ያለው ሌሊቱ እሺ ብለህ ከተኛ ስትነሳ ይከብድሃል፣ ከስላን ሌዚ ትሆናለህ ማለት ነው። ላኪን መጀመሪያ ስትነሳ ሸይጣን አያስነሳህም፣ አይፈቅድልህም። እርቁድ አለይሉ ጠዊል ይልሃል። ላ ያ መልዑን አለይል ሌስ ጠዊል ብለህ ከተነሳ አሸነፍከው ማለት ነው። በዚህ ሐዲስ ወንድሞች ሰላት ሌል ለመስገድ እንረዳለን። ያዕኒ አላህ ይረዳናል በዚህ ነው ምለው። እሺ ኢዘን ያ አዩሃ ልሙዘሚል ቁሙ ሌይለ ኢላ ቀሊላ ንስፈሁ አው ይንቁስ ምንሁ ቀሊላ አው ዚድ ዓለይህ ወረትል ልቁርአነ ተርቲላ። ይህ የነገ ደርሳችን ይሆናል። በዚህ እንሻአላህ አበቃለሁ። እስቲ ማይክ ውሰዱና ሁኔታችን ጉዳችን አውጡት፣ አሳዝኑን፣ አስቁ ልታስቁንና ልታሳዝኑን ያኒ ልታስታውሱን ብዙ ነገር ስላላችሁ ማይክ ለእናንተ ወንድሞች። በዚህ ሱራ ብዙ ነገር የምንማረው አለ እንሻአላህ ለወደፊቱ። ሱረት ልሙዘምል አለህ ሱረት ልወቁድ ዑለማዎቹ ሱረት ልወቁድ ብለው ስም አልሰጥዋትም፣ ላኪን ምን አሉ ያኒ የበንዚን የምግብ የእርዳታ ሱራ ነች። ምክንያቱም በዳዕዋ ስትደክም፣ ሰው ሲሰድብህ፣ ሰው ሲያቋሽ፣ ሰው ሲንቅህ የአላህን ጉርሻ እየወሰድክነህ ሐይ የምትሆነው ማለት ነው። ኢዘን ማይክ ፍሪ ወንድሞች። ወላሁ አዕለም ወሰለ ላሁ ዓላ ነቢይና ሙሐመድ ወዓላ አሊሂ ወሰሕቢሂ አጅመዒን። ኢንሻአላህ ወንድሞች እህቶች፣ ምንጊዜም እኔ በተደጋጋሚ የምለው ነገር ምንድን ነው፣ ከዑለማዎች የተጠጋ ሰው ሉቅማኑል ሐኪም እንዳሉት ዓለይከ ቢሙጃለሰት ልዑለማ ብለው ለልጃቸው እንደመከሩት ከዑለማ ጎን ካሁን በኋላ ለቀረው ሐያታችሁ ዘመናችን እስኪውዝ ማቅረብ የምንችልበት ዘመን አይደለም ያለ ነው። 21st century አባቶቻችን ከወሎ ሐረር የሐረሩ ወሎ በእግራቸው ተንከራተው ቆሎ እየበሉ ጧት በቀመሱት ማታ እየበሉ ፊቅሁን፣ ሶርፉን፣ ናሁን፣ ቁርአን ተፍሲሩን፣ በላጋውን ተምረው ለእኛ አድርሰው ትደዋል። እኛ አሁን በአሁኑ ዘመን አሁን እዚህ ውስጥ ያለን ሰዎች በተለያየ አህጉር በተለያየ ዓለም ያለን ሰዎች ከቤታችን ቁጭ ብለን የምንማርበት ዘመን ላይ ያለን ሙስሊም ሆነን ሴት ይሁን ወንድ ጦለቡል ዒልሚ ፈሪዶቱን ዓላ ኩል ሙስሊምን ወሙስሊማ አላውቅም ማለት በእኛ እንዲ ወላሂ ሸም አይደለም ነውር አይሆንብን? በጣም ትልቅ ነውር ነው ወላሂ። እና እዚህ ውስጥ ያላችሁ እህቶች ወንድሞች ከልብ ወላሂ እስከ ዛሬ ያለፈው ሀያት አልፏል። ለቀረው ሀያታችን ከላሙላህን ለመማር ከልብ ሁነን ሲሪየስ ብለን እንማር። ዝም ብለን ስታንድ ባይ እስቲ ዛሬ እኮ ሼህ ኢብራሂም ይገባሉ ብሎ ምናምን እንደዚህ አይነት ሳይሆን ልክ ለዱንያዋ እንኳ አገር ቤት የተማራችሁት አልበቃችሁ ብሎ እህቶች ወንድሞች አውቃለሁ፣ በአሜሪካ መጥታችሁ የተለያየ ኮርስ ስንት አመት ወስዳችኋል። ጥሩ ነው ግን እንግዲህ ይሄ ለዱንያ ነው። 30 አመት አገር ቤት 20 አመት ተምራችኋል። እዚህ መጥታችሁ ደግሞ የተለያየ ኮርስ እንወስዳለን፣ የኮምፒውተር የተለያየ ብዙ ነገር ትወስዳላችሁ። ግን ከላሙላህን ወደ ጀርባ የጣሉት ብዙ ወንድሞች አሉ። እኔ ዓሊም ነኝ እኔ አዋቂ ነኝ ለማለት አይደለም፣ ግን ለዕልም ጉጉት በጣም እንደ ውሃ ሊጠማን ይገባል ማለት ነው። ቁርአንን ካላወቅን ጀነት ሊናፍቀን ይችላል? በጭራሽ። ዕልም ከሌለን የአኼራ ጉዳይ ሊያስጨንቀን፣ የጀሀነም ጉዳይ ሊያስጨንቀን ይችላል? በጭራሽ። ምክንያቱም የጀሀነም ሰዎች ኑሯቸው እንዴት ነው? እነ ሸጀረተ ዘቁም ጡዓሙል አሲም ይሄን ስናውቅ ነው ጀሃነምን ምንፈራው። የጀሃነም ሰዎች ምግባቸው ምንድነው? ዶሪዕ። ይሄን ስናውቅ ነው ጀሃነምን ምንፈራው። የጀሃነም ሰዎች የሚበሉት ምንድነው? ግስሊን። ይሄን ስናውቅ ነው ምንፈራው። ጀነት ሰኒዕማዋን ሰሃቦችን ተመልከቱ። ዒልሙንም ተግባሩንም እኩል ነው ያራመዱት። ለዚያ ነው ረሱል ዓለይሂ ሰላቱ ወሰላም መኒል ሙሸሚሩ ለሃ ሲሉ ጀነትን ቂሷ ተናግረው ናሕኑ ልሙሸሚሩነ ለሃ ነው ያሉት ሰሓቦች። በእውነትም እኛ ተዘጋጅተንላታን አሉ። በእውነትም ተዘጋጅተውላት ነበር። ታይማቸውን፣ ህይወታቸውን፣ ንብረታቸውን፣ ሁሉን ነገር አስረክበዋል። አሁን እንዲያስተማሩን ሌሊት ቁመዋል፣ ቀን ጾመዋል። ሰሓቦች ሲባል እኛ ዝም ብለን እንደው እንደ ተራ ሰው ልናያቸው ልንገምታቸው እንችላለን። ሲራቸውን ካነበብን ግን ወላሂ ወላሂ ነው የምላቸው ከኛ ጋራ ከኛ ዘመን በአሁኑ ዘመን ያለው ህዝብ ተሰብስቦ የአንድን ሰሓባ ቫሊው ሊያመጣ አይችል። ምክንያቱም እነሱና እኛ በጣም ሩቅ ነን፣ ወላሂ በጣም ሩቅ እና ናሕኑ ልሙሸሚሩ ለሃ እኛ ተዘጋጅተንላታን ያ ረሱላላህ ቁሉ ኢንሻአላህ አሏቸው። እኛ ተዘጋጅተንላታል አሉ። በእውነትም ተዘጋጅተውላታል። ቁርአኑ እንደሚለው አሁን ኡስታዝ እንዳስተማሩን ተተጃፋ ጅኑብሁም አኒል መዳጅዕ የድዑነ ረበሁም ኸውፈን ወጡምዓን ወሚማ ረዘቅናሁም ዩንፊቁን። ለምን ነው? ዕልም ስላላቸው ነዋ። ወአንሃሩ ምን ዓሰሊ ሙሰፋ ወአንሃሩ ምን ዓሰሊ ምን ለዘት ልሻሪብ እንግዲህ ይሄ ወአንሃሩን ምን ኸምሪ ለዘት ልሻሪቢን ወአንሃሩ ምን ለበኒን ይሄን አውቀዋል፣ በደንብ ጠተውታል። አንድ ቀን ኡስታዝ ታስታውሱ ከሆነ የዓሊ ብኑ ፉዶይል የፉዶይል ብኑ ዒያል ልጅ እና ጓደኛው ጋር ሶላት ውስጥ ሆኖ ጀነት ገብቶ እየዋኘ ያለው ሰጅታል። ስለገባው ነው፣ ስለተረዳው ነው። እኛ ደግሞ በአሁኑ ሰዓት መውት ሳይቀድመን ለአኼራችን ቁርአንን እና የረሱል ዓለይሂ ሰላቱ ወሰላም ሐዲስ ወደ ጀርባ ጥለን ዝም ብለን በድሪም ብቻ ወላሂ ጀነትን ልናገኛት ሩቅ ነው በጣም። ጀነት አላሁ ተዓላ ምንድን ነው? በፈድሉ በረሕመቱ እንኳን ለእኛ አይደለም ለረሱል ዓለይሂ ሰላቱ ወሰላም ወላ አንተ ያ ረሱለላህ ሲባሉ ወላ አነ ነው ያሉት። እኔ እንኳ ቢሆን በአላህ በረሕመቱ በፈድሉ ነው እንጂ በስራ ያልገባም አሉ። ያን ማለት ምንድን ነው? የጀነት ኒዕማ የጀነት ሞት የሌለበት ለዘላለም የምትኖርበት ሀገር አላሁ ተዓላ በዋጋ በሂሳብ ከሆነ መገዛት ይቻላል? ጀነት አይቻልም። ግን ለጀነት ለመግባት ስበቡ አመሉን ሷሊሕ ነው። አላህ የከለከለንን ተከልክለን በሐራም ተዘፍቀን ጀነትን መመኘቱ ከንቱ ነው። ተግባር ይጠይቃል። የአላሁ ተዓላ እንትኑ ከሐራም መራቅ መቻል አለብን። ሪባ ውስጥ የገባችሁ ወንድሞች ውጡ። እንዴት ብለን አሜሪካ ውስጥ ይኖራል? አገር ቤት እኛ እኮ አስር አባቶቻችን አስር ልጅ አስራ ሁለት ልጅ ወልደዋል። ከአንዲት ጎጆ ቤት ነው ያደግ ነው ተዋደን ተላልሰን ተፋቅረን ነው ያደግ ነው አንዲት ቤት ውስጥ። እዚህ መጥተህ ግን ልጄን አሳድጋለሁ ብለህ ፈረስ የሚያስጋልብ ቤት ነው አምስት ክፍል አለው ስድስት ክፍል አለው እያልኩ ወጅንሞች አትሸወድ። 25000 ካሬ ሜትር ነው ስፋቱ የገሌ ቤት እያላችሁ አትሸወዱ። ወላሂ ኡስታዝ እንዲህ ነው። እዚህ ሀገር አሜሪካ የሚኖረው ሙስሊሙን ነው ማውራው። ኡስታዝ እገሌ የገዛው ቤት ማሻአላህ ለሐራም ነገር ማሻአላህ ይባላል። 25000 ካሬ ሜትር እኮ ነው ቤቱ፣ ባጋ ባክያርዱ በቃ ሰፊ ነው ምናምን ይላል። አትሸወድ ወንድሜ። ሚኒመም የመጨረሻ ዘ ሎወስት የሆነው ጀነት የገባ ሰው ዱንያን አስር ያህል ነው የሚሰጥህ። ረሱል ዓለይሂ ሰላቱ ወሰላም በሐዲሳቸው እንደነገሩን የጀነት ዛፍ አንድ በጣም ፈጣን የሆነ ፈረስ ከስሩ ተነስተ ጥላውን ለመቁረጥ 100 ዓመት ይፈጅብሃል አሉ። እና ኢንሻአላህ ለዚህ አሁን ያ አዩሃል ሙዘሚል ሰሃቦች እኮ ሌሊቱን ቁመዋል እግራቸው እስከሚያበጥ። እና ኢንሻአላህ እንደዚህ አሁን ለማለት የፈለኩት እኔ ባጭሩ አሁን ዛሬ የተማርነውን እንትን ለማለት አይደለም፣ ግን ለኸይር ነገር የሚያነሳሳን ዒልም ሲኖረን ነው። አልጃህሉ መረዱ ላይርጃ ቡርኡሁ እንደ ጅህልና ከዒልም ርቀን ጀነትን ልንጓጓ አንችልም። የረሱል ዓለይሂ ሰላቱ ወሰላምን ማንነት ልናውቅ አንችልም። የእሳቸውን ታላቅነት የምናውቀው ሲራቸውን ስናነብ ቁርአን ስናውቅ ነው። አሁን ኡስታዝ እንደነገሩን ከኑህ አለይሂ ከአደም አለይሂ ሰላም ጀምሮ እስከ ረሱል አለይሂ ሰላቱ ወሰላም ያሉ ነብያትን ኡሉል አዝም ሚነ ረሱል የሆኑትን እንኳን ያ ሙሳ፣ ያ ዒሳ፣ ያ ኢብራሂም፣ ያ ኑህ እያለ ነው የሚጠራቸው። ለረሱል አለይሂ ሰላቱ ወሰላም ያ አዩሃል ሙዘሚል፣ አንተ የተከናነብከው ባሪያችን ሆይ፣ አንተ የተሸፋፈንከው ነብያችን ሆይ፣ በእንትናቸው ስም ነው የሚጠራቸው። የማባበል የማክበር አጠራር ነው እኮ አንተ ገሌ ብሎ ከሚጠራህ እያባበለ ሲጠራ ረሱል አለይሂ ሰላቱ ወሰላም አላሁ ተዓላ ያ አዩሃል ሙደሲር፣ አንተ የተከናነብከው ሰውዬ፣ ያ አዩሃል ሙዘሚል፣ አንተ የተሸፋፈንከው ነብይ፣ ክብሩ ታላቁ ሰው እያለ ነው የሚጠራቸው። እና እንደዚህ አይነቱን ነብይ ኡማ ሁነን ዝም ብለን በከንቱ ነገ ለክስረት መብቃት ወላሂ በጣም ያሳዛኝ ነው፣ በጣም ያሳዝናል። እና ይህን ደረጃ ለማግኘት የነብዩ ኡመት እኮ ነን ማለት በስራቸውን ሱናቸውን ስንከተል ብቻ ነው። ብዙ ወንድሞች ደግሞ አሉ የነብዩ ኡመት ነን በማለት ብቻ በተስፋ ብቻ ኢነላህ ገፉሩ ረሂም እያሉ 30 አመት 40 አመት ዝም ብሎ ለይቱን ቁጭ ብለው ሲቅሙ ያድራሉ። ጧት ሱብሂ ተኝተው ያሳልፋሉ። غريب ከዒሻ በኋላ መተኛት። አሁን ኡስታዝ የነገሩን ለእንትን ለሆነ ለኸይር ነገር አላህ ጋር ሙናጃ ለማረግ ካልሆነ በስተቀር ተሐጁድ ለመስገድ ቁጭ ማለት ከዒሻ በኋላ ቁጭ ብለው ፊልም እያዩ አድረው ሱብሒ ሲደርስ ይተኛሉ። ቁጭ ብለው ተሰብስበው በጆክ ሲቀልዱ ሲጫወቱ ጫት እየቃሙ አድረው ሱብሒ ልክ በእኛ ሀገር አቆጣጠር 9 ሰዓት ሲሆን ተበታትነው በየቤታቸው ሄደው ይተኛሉ። ሱብሒ በዛን ሰዓት 9 ሰዓት ተኝቶ ሱብሒ ይሰግዳሉ? አይሰግዱም። ግን እንደዚህ ሆኖ ደግሞ የነብዩ ወዳጅ ነን ብለው ሲያዜሙ ሲዘምሩ ታያቸዋለህ። የተቀነው ነቢል መሐባ ወይኻሊፉን አልአዋምር እና ተው ራሳችንን አንሸውድ፣ የኢብሊስ ተከታዮች አንሆን። ግደላቸው መቶች ወንድሞች። ኢብሊስ እንደሆነ በጣም አደገኛ ነው። እንዴት አድርጎ እንደሚያንሸራትተ አታውቅም። ዒልም ካለን ግን ሊያንሸራትተን ብዙ ትግል ይጠይቀዋል። አንድ ዓሊምን ከማሳሳት 1000 ራሂብ በቀላሉ መጠምዘዝ ኢዚ ነው ለሱ። ምክንያቱም ለሊት ሲሰግድ አድርጎ ተሀጁድ ጠዋት ወጣ ብሎ አንድ ዶሪ ሂዶ አፈር በጥብጦ ሲጠጣ ታየዋለህ። እድሜውን እንዲህ በዚህ ልክ የሚያሳልፉ ዑለማዎች አሉ። ለሊት ተሀጁድ ይሰግዳሉ፣ ዚክር ያበዛሉ፣ 20 ሺ 10 ሺ ዚክር ያደርጋሉ። ግን ወይ ሰኞ ወይ ሮብ ሂዶ አንድ ዶሪ አፈር በጥብጦ ሲጠጣ ታየዋለህ። ጫማውን አውልቆ ለሑርማ ተብሎ ለእንትኑ ለቀብሩ ክብር ብሎ ጫማውን አውልቆ ጥምጣሙን አውርዶ ተጎንብሶ ሲማጸን ታየዋለህ። ወላሂ እኔ ኡስታዝ አገር ቤት በነበርኩበት ሰዓት አንዳንድ ዶሪህ ላይ ትልቅ ዓሊም ያልከው ሰው እኮ ነው፣ በቃ ፊቅህ የሚያመጥለን የነበረ ሰው ጫማውን አውልቆ ጥምጣሙን አውልቆ ነው ከዶሪሁ ተጎንብሶ የሚገባ። እንግዲህ ይሄ የጅህልና ምን ያህል ቀፋፊና አስቀያሚ መሆኑን ምን ያህል እንዴት አደገኛ መሆኑን ተመልከቱት። እና ኢንሻአላህ ተውግደላችሁን ባጭሩ ለማለት እንፈልገው እኔ ወደ ዒልም እንመለስ። ቁርአንን ካወቅነ ተውሂድን ካወቅነ በምንም ተአምር ጠፍተን አንጠፋም። ኢንሻአላህ አላህ ቀልባችንን አላህ ይክፈትልን። ዑለማዎቻችን በሐያት እያሉ እኛም በሐያት እያለን የምንጠቀመባቸው አላህ ያርገን። ነገ በአኼራ ላይ ጀነተል ፊርዶስ አብረን የምንገናኝ አላህ ያርገን። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባረከላሁ ፊኩም ኡስታዛችን ሐቢባችን አቡ መሐመድ አላህ አቆይልን። በቃ ሌላ ዓለም ገብተን ነበረ። ወላሂ የእኛን ሁኔታና ሌላውን ስናነጻጽረው በጣም አደን ነው፣ እንደ በጣም የሚያስጨንቀን ጉዳይ ነው። እንግዲህ ብዙን ነገር ኡስታዝ ኑር ሐሰን ብሎታል። የዛሬው ትምህርታችን አላህ ስብሓነሁ ወተዓላ ሌሊትና ቀን እንደፈጠረና ቀኑን ደክመን ጥረን የመኖሪያችን የመዒሻ ጉዳይ እንድናሟላ እና ሌሊቱን ፈጥሮ ደግሞ ለሱ ልዩ የሆነ ግንኙነት የምንፈጥርበት ታይም መሆኑን ሁሉ ተምረናል። አንድ ሙስሊም አንድ ሙእሚን ረሱላችን ሰለላሁ አለይሂ ወሰለምን ጨምሮ እሳቸው እንደ መሪ ከአላህ ስብሓነሁ ወተዓላ ጋር ልዩ የሆነ ኻስ የሆነ ኢትሳል መኖር እንዳለበት በደንብ ተምረናል። አላሁ ስብሓነሁ ወተዓላ ለዛ ያብቃን። ሙስሊሙም ከሰሃባ ጀምሮ አንድ ሙእሚን ነኝ የሚል ሰው የዛ አይነት ጸባይ እንዲኖረው ይሄ አያ ጠቁሞናል። በመጀመሪያ ነገር ያአላህ ሱብሃነሁ ወተዓላ ረህማ እዝነቱ በመጀመሪያ في اول الامر قيام الليل فرض እንደነበረና በኋላ للرحمته በመጨረሻው በዙ አያ አወሉ ሱራቲን ነሰኸት አኺሩሃ አወላሃ እንዳሉት የመጀመሪያ አያ ሱራ መጀመሪያ የነበሩት አያቶች በመጨረሻ ላይ እንደነሰኸውም ተምረናል። ይሄ ባይኖን ኑሮ አሁን ዛሬ ፈርድ ለመስገድ የተጨነቅን የፈራን የደከምን ሰዎች ምን እንሆን ነበር? አሁን ያ ለሊት ፈርድ ቢሆን ኑሮ والله ما ነበር ነፃ የሚወጣው ከዚህ ሐላፊነት። الله سبحانه وتعالى بحكمته ورحمته ይህንን አንስቶልን የሰገደ ሰው ሞር አጅር ያገኛል ሱና ሆነ። ረሱላችን صلى الله عليه وسلم ያላ አንድ ቀንም እንኳን ማለፍ ተወጥተው እግራቸው እስከሚሰነጠቅ ድረስ من كثرة القيام من طول القيام እግራቸው يتصدع ሰነጣጥቅ ደማ ነበር። እንደዛ ሆነው ከጌታቸው ጋር ተገናኙ። መቃመ መህሙድ አላህ Subhanahu Wa Ta'ala ሰጣቸው። ባሁኑ ጊዜ ይሄ እንግዲህ ምን ነዋራው የሶላተ ሌሊት ጉዳይ ነው። ሶላተ ሌሊት የሚሰግደው ሰው ወይም የሚሰግደው ሰው ኢን ጀነራል ወንድም ሆነ ሴት ስንት ነው ቢባል አላህ የመረጠው ሰው ካልሆነ በስተቀር ሶላተ ሌሊት ጎበዝ የሚባለው ከኢሻ በኋላ 3 ረካዓ በአንድ ጊዜ በቁል ሁወላህና በቁል ያአዩሃል ካፊሩን እና አንድ ሶላ ጨምሮ ቶሎ ብሎ ሰግዳት የሚወጣ ይሄ ጎበዝ ነው። ይሄ ጎበዝ ሶላተ ሌሊት ወትር ሰግዶ የሚተኛው ከኢሻ በኋላ መስጂድ ዛው እንዳለ ጣጣጣጣ አርጎ ሰግዶ የሚሄደው ይሄ ጎበዝ ነው። ሌላው ይመጣል ሱና ከሰገደም ጥሩ ነው። ካልሰገደ ኢሻ ሱና ሳይሰግድ ይወጣል ተኝቶ አድሮ ፈጅር እንደማይመጣም ያንዳንዱ መስጂድ ማየትና መመስከር እንችላለን። ትልቅ መስጂድ 200 100 ሰው የሚሰግድበት መስጂድ በመጀመሪያ ኢሻ በእኛ አካባቢ ለምሳሌ አሁን ኢሻ በጣም የረዘመ ስለሚሄድ በጣም አስቸጋሪ ይሆናል እና ጧት ተነስቼ ስሄድ ስራ ይደክመኛል ተብሎ ወይም የተለያየ ዘዴ ተሰግዶ ያላውቱ ይሰገዳል ወይ ጀሚ አረጋል ካልሆነ ቤቱ ይሰግዳል እሱም ታይሙ መግባቱ እንጂ ይሄን ያደርጋል። እንኳን ሶላተ ሌሊት ሊቆምበት ለፈርዱ ምክንያት እየተፈለገ ፈጅር የለም። ፈጅር 5 ሰው 6 7 በልካለ ከገፋ ማሻአላህ 10 ሰው ይመጣል ሌላ የለም። አንዳንዱም አንድ ረካዓ ያመልጣው ነው አንዳንዱም ተህያ ላይ ይደርሳል እንደዛ ይሆነ ነው። እንግዲህ ስለ ሱና አሁን ስለ ተሐጁድ የምንዋራው ጉዳይ ሱብሃንአላህ የትኛ ያለ ነው ያማ ትልቅ ደረጃ ነበር። ለሊት የሚሰግድ ሰው ትልቅ ደረጃ ነው የለም። ለሊት የሚሰግድ ሰው ምንም እንኳን በየቤቱ ያንኳኳ ባንገባ ባንል ግምቱን ፈርድ ያልተሟላለት ሰው ለሊት ተነስተ ይሰግዳል ብለት ይገመታል። ግን ومن عجائبه የትራንስፖርቴሽን ስራ የሚሰራ ሰው ብዙ ደግሞ የኛ ሰው ያነው ስራው ብዙ የፈለገ ሰዓት ዋናው ክላክ ቢቀጠር ካስተመሩ ቢደውልለት ሱብሃንአላህ ጃም ፓርጎ መኪናውን አስነስቶ አታየውም ሲሮጥ ለማንሳት لانه يؤثر الدنيا ዱንያን ስለሚመርጡ ስለምንመርጥ ዱንያን ስለምንወድ የዱንያ ጉዳይ ሲነሳ አረ ላንግራይድ ቢየን እንትላልልም የሚል የለም ጃም ባርጎቶ ስራውን ይሰራል በዛውም ይውላል ከቀናው በዛው ይውላል አይደክመው። እና ያ ምንድነው የሚያሳየው እኛ ከዱንያ ጋር ያለን ትስስር ምን ያህል ነው ከአኺራ ጋር ያለን እምነት ምን ያህል ነው ብንመዝነው መሬትና ሰማይ ነው። በአላህ Subhanahu Wa Ta'ala ያመነ የቂነን ያደረገ ሰው والله الدنيا كعينو تانس ነበር አገኘም አልহামዱሊላህ አጣም አልহামዱሊላህ ሁሉ ጊዜ መስራት የነበረበት ስለአኺራው ነው። ግን አይደለም እምናደርገው ነገር ሁሉ ተጨባጭ የማቴሪያሊስት ስለሆን ተጨባጭ ነገር ያለውን ነገር እናበልጣዋለን። በእምነት በኩል ባንክድ እንኳን ያለን እንትን ስራችን ይመሰክራል። እምነታችን በጣም ትንሽ እንደሆነና እምነታችን በጣም የሚያስፈራ መሆኑን ይመሰክራል። ለዱንያ ስንል እምንሮጥ ከሆነ ለአኺራ ስንል እምንተኛ ከሆነ ወላሂ በጣም የሚያስፈራና የሚያስለቅስ ነው። ምነው የሌሊቱ ስራ እንኳ የሌሊቱ ሰላት ቀርቶ የአላህ ፈርድ ያደረገብንን ሰላት በትክክሉና በጀምዓ በሰገር ነው በታይሙ በሰገር ነው። አንዳንድ ጊዜ መስጂድ ብዙ ጊዜ መስጂድ ከመለስ ብየዛ ቁጭ ላለሁን አያለሁኝ ሰዎች ወላሂ አስር ከሆነ ጀንበሯ ልትገባ ስትል እኮ ነው ጀንበሯ ልትገባ ወላሂ በዛ መጥተው ይሰግዳሉ። እና እጃቸውን አንስተው ደግሞ ዱዓ አድርጉበታል። አልሐምዱሊላህ ብሎ ተነስቶ ይሄዳል። ፊቱን ጠርጎ ሱብሓነላህ። እንዴት ነው ጀማአው ሲቅር ታይሙን ተጠብቆ የማይሰገድ ሶላት ምን ሊሆን ነው? እኛ በመጀመሪያ ነገር ያለንበት ሀገር እንደው በጀማአ እንኳ እየሰገድን እያለን እንኳ ብንኖር የሚያስለቅስ ሁኔታ ያለንበት ሁኔታ እያለ በዛው ላይ እንደገና የአላህን ሐቅ እያጓደል አላህን እየበደልን እያለን እንዴት ብለን ነው እንደው ተረጋግተን የምንኖረው? ይሄ የሚያስፈራ የሚያስለቅስ ነው። እኛ እንደው ሳንሞት ወላሂ ጀናዛችን እንደ ጀናዛ የሚሰገድብን ሰዎች ማለት እኛ ነን። እና ወላሂ ዛሬ የተማርነው እንደው ካሁን በኋላ ተውባ ብለን አላህ ሱብሓነሁ ወተዓላ ተመልሰን አላህ ሱብሓነሁ ወተዓላ ተውባቾችን ይቀበላል። አላህ ተዋብ ነው። አላህ ሱብሓነሁ ተመላሽ ነው። እኛ ከተውበት አላህ እጁን ዘርግቶ እንደሚቀበለን በተለያየ ሐዲስ ተነግሮናል። አላህ በቁርአኑ ነግሮናል። አላህ መሃሪ ነውና ስለሆነ እኛ ራሳችን እስቲ ኢንሻአላህ ካሁን በኋላ ሶላት ላያልፈኝ ላላሰ አኽር በጀምዓ ልሰግድ ብለን ከነየት አላህ ሱብሓነሁ ወተዓላ ይቀበለናል፣ ያለፈውን ይምረናል፣ እንደውም መጥፎ ስራችንን ወደ ኸይር ይቀይረዋል። ይበድሉላሁ ሰይአቲም ሐሰናት እንዳለው በሱረቱ ፉርቃን ላይና ነገሩ ሁሉ ይስተካከላል። ወላሂ እህቶቼ ወንድሞቼ ሁኔታችን ሁሉ የሚያስደስት አይደለም። ካሉም ቨሪ ፊው በጣም ትንሽ ቁጥር ያለው ሰው ነው የሚታገለው። ሌላ ሁሉ አላ ገፍላ ትምህርት ለምሳሌ አሁን እዚህ ባለንበት ሀገር ወላሂ የሆነ እንደዚህ አልመግሪብ ክላስ የሚባል አለ። እየዞሩ ከተወሰነ አመታት እንትን ከወሰድክ በኋላ ሻሃዳ ወይም ደግሞ እንትን የሚሰጡህ አሉ። ሰርቲፊኬት ወይም ደግሞ ምስክር ወረቀት ሰጥቶ ማሻላ እስከ ዲግሪ ድረስ ተዳለ ከጎበዝ። የእስልምና በጣም ጎበዝ የሆኑ የተማሩ ሰዎች አሉ። እነሱን የሚያስተምሩትን ሰዎች የሚገቡ የተወሰኑ ሰዎች ከኛ እንደውም ሴቶቹ ወንድማ የለም፣ ሴቶቹ ልጆቻችን ነው የሚሄዱት። ወንድ የለም፣ ወንድ ልጅ የለም፣ ፍላጎትም የለም። የሌላው ግን ህብረተሰብ ስታይ ከኛ ከሀበሻ ውጭ ያለው ሱብሓነላህ በጣም ይጥራሉ፣ ከህዝቡ ጋር ይገናኛሉ። ሀበሻ ወላሂ አላህ ሊያስጠን እንጂ በአንድ ክልሉ የተቀመጥ በረቱ የተዘጋን ብሎ ማለት ሀበሻ ነው። የተዘጋ አንድ በረቱ የተዘጋ ከብት ማለት ነው። መሻሻል አንፈልግም፣ ምን ማለት አንፈልግም፣ ቋንቋ አናሻሽልም። አሁን ሶማሌዎች መጥተው እዚህ ከኛ በኋላ 1994 በኋላ ነው የመጡት። እኛ በ80 እና በ70 ውስጥ ነው የመጣ ነው። አክሰታችን አይቀየር፣ አበባላላችን አይቀየር፣ አኗኗራችን አይቀየር። ወንድሞቻችን ሶማሌዎች መጥተው ወላሂ ኤቭሪዌር ነው ያሉት። ወላሂ በጣም ጎበዞች አሉ፣ በዲናቸው ጎበዞች ናቸው፣ ልጆች ያስተምራሉ። እኛ ግን እንዳለን ነው። እና ትንሽ ማሻሻል ማሳየት አለብን። ከአላህ ጋር ያለን ግንኙነት ማማር አለበት። አቡበክር ስዲቅ ረዲየላሁ ተዓላ አንሁ 3 ግመል ገዝተው ተመልከቱ፣ ንብረታቸውን ለረሱል ሰለላሁ ዐለይሂ ወሰለም አንድ ግመል፣ ለራሳቸው አንድ ግመል፣ የሚጫን የምግብ መያዣ አንዲት ግመል ገዝተው ለሂጅራ ማለት ነው አዘጋጅተው ያለውን ንብረታቸውን ለዚህ ድን አበርክተው በቃ ህይወታቸውንም ገንዘባቸውንም ሰጥተው አላህ ሱብሓነሁ ወተዓላ ጃር ስለሄደ ማንም አይሞትም። ማጅሃል ላይ አልሞቱም፣ ግን መሞት ቢፈርድባቸው ኑሮ አላህ ሱብሓነሁ ወተዓላ አቡበክር ስዲቅ ህይወታቸውን ሁሉ ሰጥተዋል። ለማንኛውም ነገር ያንን ያህል የተባሉ ሰዎች በዘመናችን ሺዓ የሚባሉ ወላሂ አይታችሁ ከሆነ በፌስቡክ በቀደም ሳይ እኔ ራሱ ተንቀጠቀጥኩ። አላህ ሱብሓነሁ ወተዓላ መሬትን እንዳይገለብጠው ምንድን ነው ሶላታቸው የተለየ ሲሰግዱ ወላሂ ከአተሕያ አተሸሁደል አወል ላዕና ነው የነሱ አቡበክር ስዲቅ ሐፍሳ አኢሻ ዑመር ዑስማንን መርገም አተሕያ አተሕያቱ ሊላህ ብለን የምናነበው ተሸሁድ አወል የነሱ እንደዛ ነው። ይህንን እያየ አላህ ስብሃን እየሰማ ሐሊም ስለሆነ ይረዝቃቸዋል ይሰጣቸዋል። እነሱ አለል ሐቅ ነን ብለው ስራቸው ይቀጥላሉ። ግን የኛ ሁኔታ የዚህ ዓለማችን ሁኔታ አሁን በአሁን በዛ እንግዲህ ይሄ አንዱ ነው የምጠቅስ ያለሁት እንጂ የሚሰራው ስራ ብዙ ነገር ነው ያለው። ግን አላህ ይጠብቀን። ብዙ አስረዘምኩባችሁ፣ አውፉ በሉኝ። አላህ ስብሓነሁ ወተዓላ ወደ ኸይር አላህ ይምራን። ወሰለ ላሁ ዐላ ሰይድና ሙሐመድ ወዓላ አሊሂ ወሰሕቢሂ አጅመዒን። ማክፍሪ ሚያቅ አላህ ስብሓነሁ ወተዓላ ይህንን አላቸው ማለት ነው። ይህንን የምትወጣው ሌሊት በመቆም ሌሊት መቆም ምን ያህል ከባድ እንደሆነ፣ ከዛ በኋላ ደግሞ የረሱሉላህ አለይሂ ሰላቱ ወሰላም ዳዕዋ ምን ያህል ከባድ እንደሆነ ከዚህ እንማራለን ማለት ነው። እና እኛ ከዚህ መማር ያለብን እንግዲህ ለእኛ ደግሞ ቁዋ የሚሰጡን አያዎች አሉ፣ ቁርአን አለ፣ ሱራዎች አሉ፣ አያዎች አሉ። እነዚህን ትርጉሙን ካወቅንና ከተጠቀምንባቸው ለእኛ ቁዋ የሚሰጡን እነሱ ይሄን ካረጉ እኛ ደግሞ ምን ማድረግ አለብን ብለን የሚያነሳሳን ተፍሲር ነው የዛሬው ተፍሲር። እና እኛ እንግዲህ እንደ መካዎቹ የሰላትም ጉዳይ ቢሆን እንደ መዲናዎቹ አጅር ባናገኝም ማለትም አላህ ስብሓነ ወተዓላ ነው የሚያውቀው። የሚከተበው የሰላቱ ቁጥር እንግዲህ ስብሓንላህ በጣም ከሌላው ከኛ ከኖርማሎቹ ሲታይ በጣም ትልቅ አጅር አላቸው እዛ ያሉት ሰዎች። እና እኛስ ያንን አጅር ለማግኘት ምን ማድረግ አለብን? ትክክለኛውን ሰላታችንን ከዚህ ከፊትና ሀገር መጥተን ከፈተና ጋር ከትልቅ ፈተና ጋር ሆነን ያንን ሰላታችንን በትክክል በስርዓቱ ሴቶችን በቤታችን ወንዶችም በጀማአ ሆነን መስገድ ግዴታ እንዳለብን ነው ከዚህ መማር ያለብን። ምክንያቱም እነሱ ያንን አጅር ሲያገኙ እንደገና ሌይል ተነስተው ሲሰግዱ እኛስ ምንድን ነው የምናደርገው? እውነተኛ ትክክለኛውን አምስቷን ወቅት እንኳን በትክክል እንሰግዳለን ወይ? ራሳችን መፈተሽ አለብን። ሁለተኛው ነጥብ ደግሞ የአኢሻ ረዲየላሁ አንሃ ቤቷ ያንን ስናስበው እኔ ፊት ለፊቴ ይመጣል። ሱብሃነላህ ምን ያህል ትንሽ ቤት ብትሆን ነው? እኛ ምን ያህል ቤት ነው ይዘን ያለ ነው በአሁኑ ሰዓት? በዛ ላይ ደግሞ ጠገብን ብለን በቃን ይሄ ቤት በቂ ነው ብዬ ሳትስፋይ ሆናለሁ ወይ? በዛ ቤት አልሆነም። እንደገና የበለጠ የጓደኛ ቤት ሰፈሯ የገባችበት ሰፈር ምን አይነት ቤት እንደሰራች ክፍሉ ምን ያህል ነው ያንን ነው እንትን የምንለው ሱብሃነላህ፣ እና የምንፎካከረው ማለት ነው። እንግዲህ የአኢሻ ረዲየላሁ አንሃ እድሜዋን ስናይ ደግሞ እስኪ ልጆቻችንን ልጅ ያለን በተለይ ከ9 ዓመት ወይ እስከ 18 ዓመት ልጆች ያለን እስኪ ልጆቻችንን እናያቸው። የነሱ ፍላጎት የነሱ ጠለባት ኢቭን ክፍል ተሰጥቷቸው ወላሂ አያመሰግኑም፣ ተደርጎላቸው አያመሰግኑም፣ ልብስ ተገዝቶላቸው አያመሰግኑም። ሁሉ ነገር በምስጋና ላይ አይደለንም እኛ ያለነው ጠቅላላችን ማለት ነው። አኢሻ ረዲየላሁ አንሃ ግን ተደስታ እዛች ቦታ ተኝታ ረሱል አለይሂ ሰላቱ ወሰላም እግሯን ነካ አድርገው ሰብስባ እንደገና ዘርግታ ማነች በአሁኑ ጊዜ ቤቷ ትንሽ እንደው የሆነ ነገር ሆኖ ባሏን የምታስቀምጥ ከራሴ ጀምሮ ማለት ነው። ሱብሃነላህ ማናችንም አንችለውም። ግን አኢሻ ረዲየላሁ አንሃ ከረሱል አለይሂ ሰላቱ ወሰላም ጋር አላህ የመረጣት ስለሆነች አላህ ከሳቸው ጋር አስገናኝቷት ያንን ወዳ ኖራ አልሐምዱሊላህ ረብል ዓለሚን ለእኛ ምሳሌ ሆናለች ማለት ነው። የእሷን ምሳሌ ይህንን እንውሰድ። ቤቴ ሰፋ ቤቴ ጠበበ፣ ሶፋዬ ቆንጆ ነው ሶፋዬ ቆንጆ አይደለም፣ መኪናዬ ቆንጆ ነው መኪናዬ ቆንጆ አይደለም፣ ሰውን መፎካከር ትቼ የአኢሻ ረዲየላሁ አንሃ ምሳሌ መውሰድ እንዳለብን ነው። ከተፎካከርን ለሌሊት ሰላት እንፎካከር ኢንሻአላህ ቢዝኒላህ ለሰላተ ሱና ለጾም ለሱና ለሱና ጾም እንፎካከር ኢንሻአላህ ቢዝኒላህ ተዓላ ከተፎካከርን ሂጃባቸውን በደንብ አድርጎ የለበሱትን በእነሱ እንቅና በእነሱ እንፎካከር እኔ ዛሬ በጣም በጣም ከአይሻ ረዲየላሁ አንሃ የተማርኩት እና በጣም ልቤን የነካው ሁሌን ሰማለን ግን ሞር አንዳንድ ጊዜ ደግሞ ወደ አንድ ነገር የሚወስድ ነገር አለና ይሄንን ትልቅ ነጥብ ይዘን ኢንሻአላህ ቢዝኒላህ ተዓላ አላህን ሱብሃነ ወተዓላ በትክክል ለመገዛት ሰላታችንን ሌሊት ደግሞ ለመነሳት እንሞክራለን አላህ እስከወፈቀን ድረስ ካልሆነ ግን ሰላታችንን በትክክል እንስገድ ወላሁ አለም ወጀዛኩም አላህ ኸይር ኡስታዛችን አላህ ሱብሃነ ወተዓላ ይቀበሎት አላህ ደግሞ እኛንም በሰማነው ትምህርት ወስደን ከእያንዳንዱ ነጥብ ወስደን በዛ ላይ ምንሰራ አላህ አርገን جزاكم الله خير السلام عليكم ورحمة الله وبركاته يسمى الدمسي درسو يا جماعة الحمد لله والله زاري استاذ اني نو بدم بارك يقرفوي الحمد لله ብቻ መስማትም ጥሩ ነው ለመጪው እንድጸጸት ነው ያደረጉኝ እኔ አሁን ዛሬ ከዚህ ድረስ ሰላተ ሌል በርግጥ ያኔ ሁላችንም ልንጠናከርበት የሚገባው ነው ግን አንድ ጭንቅላቴ ለበዚህ ድረስ ሰላተ ሌል የሚሰግድ ሰው ልክ እንደ ቤንዚን እንደ ዘይት ፓወር ያገኛል ነው ያሉት ማናቱ ሰላተ ሌል አንድ ሰው በሚሰግድበት ሰዓት እኔ አሁን ለምሳሌ አላህ አስተካክሎልኝ የስራ ሰዓቴ ከፈጅር ሰላት ጋር ነው የተያዘው የኡስታዝን ደርስ ሰማለሁ ትንሽ ቆይቼ እተኛለሁ ምናልባት 3 ሰዓት 4 ሰዓት እንቅልፍ አይሞላም ያለው በእንቅልፌ ላይ ስራዬና የፈጅር ሰላቱ ስለሚያያዝ አልহামዱሊላህ ያኒ እነሳለሁኝ አላህ ሁላችሁንም ይወፈቃችሁ እኔንም አላህ ይሰብጠኝ ኢንሻአላህ ግን ከዛይ ሰዓት ላይ ቢቀነስ ምናልባት በኔ በውስጤ ሲንሸራሸር የነበረው ቀንም ሙሉ ሰላም ሁኜ እንደማሉል ነው ስረዳይ ነበርው በአሁን ሰዓት ግን አስሐቦቹ እንግዲህ አንድ ነገር ለማምጣት አንድ ነገር ለመውሰድ በእግራቸው ምንገላቱ ሰዎች ናቸው እንዳሁን ወይ በመኪና ወይ በመናምን የሚከደበት ነገር አይደለም በእንደዛ አይነት ሁኔታ ለሊቱን ቆመው ቀኑን ያንን አድካሚ ስራ ያንን ፀሐይ የሆነ ስራ ከምግብም ከሁሉ ነገሩ እንግዲህ ህይወታቸው ማሰብ እንችላለን በጣም በገጠራማ አካባቢ የሚኖረውን ሰው እንግዲህ ህይወቱን ማሰብ እንችላለን ምን ያህል ጉልበት ቢሰጣቸው ነው ነው በቃ እኔ አሁን ዛሬ ከዚህ ድረስ የተረዳሁት ሱብሃንአላህ ማሻአላህ ረቢ ይወፍቀኝ እኔንም እናንተንም ሁላችንም የሰማነውን ነገር ጆሮ በጣም ከባድ ነው አንድ መስሚያ ያለው አንድ ማፍሰሻ ካለው በጣም አሸጋሪ ነው ግን በሁለቱም ገብቶ ወደ ልብ የሚፈስ ከሆነ በጣም ጣዕሙ የተለየ ነው አላህ ይወፍቀን እና አንድ ጊዜ ፌስቡክ ላይ ሼር የተደረገ ቀንጨብ አድርገው የሼክ መሐመድ አረፊን ሙእሚን ካልሆነ አንድ ሰው የዊትርን ሰላት አይሰግድም hatta yani بعد العشاء بيون سجدات ገብተተኛ የሚለውን ነገር አንድ ረካናት እሷን ሰምቼ በጣም ራሴን ታዘብኩኝ እና እቺን ዊትር አንድ ሰው እንደው ለሊት መነሳት ቢያቅተው ዊትርን ሰግዶ እንኳን ቢያንስ መተኛት እንዳለበት ነው ኡስታዝ ደግሞ አሁን ለሊቱን በሶስት አይነት መልኩ ነው የከፋፈሉት አልহামዱሊላህ ሌላው ደግሞ ሱብሃንአላህ አላህ ሁላችሁንም በአውሮፓ የሚያላችሁ በመላው ዓለም ላይ ይሄን ኦዲዮ የሚሰማ ሁሉ አላህ የመካን አጅር አላህ ይወፍቃችሁ እዛ ቦታ ላይ አምስት አውቃ ሰላት አይደለም በቀን አይደለም ኮር በላይ ይወፍቃችሁ በጣም ኡስታዝ ጅዳ ለስንት አመት ሙሉ ስኖር ዛሬ እኔንም አብሬ ነው የተገረፍኩት በጣም ግን አሁን ቁጭ ብዬ ኡስታዝ አንድ የሚሰሩት ነገር አለ በአጅር ሁኔታ የሚያሰሉት ነገር አለ ግን አላህ የበለጠው ነው ፋቂ ነው ግን በእኛ ጭንቅላት እስከሚበቃን ድረስ ምን ያህል እንደሆነ ነው ያስረዱን አንድ ሰው በመካ ላይ ከሰገደ አንድ አውቃ ሰላት እንደ 100 ሺህ ነው አምስት አውቃ ሰላት ከሰገደ እንደ 500 ሺህ ነው አላህ ሱብሃነ ወተዓላ ደግሞ ቃሌን እንግዲህ አምስት አውቃ ሰላታችሁ እንደ 500 አምስት አውቃ ሰላታችሁ እንደ 50 ነው አጅሩ ብሎናል አሁን እኔ ከዚህ ሰላት ላይ ስረዳ በተለያየ ቦታ ከመካ ወጭ ምን ሰግደው ሰዎች በ27 ደረጃ ነው ተብሏል ይሄ በ27 ደረጃ ለአምስት አውቃት 30 ሲካፈል እንግዲህ 135 አከባቢ ነው እንግዲህ ደረጃው ከፍ የሚለው። ይሄ በ50 ሲባዛ ደግሞ ወደ 6500 ወደ 6750 ነው የሚመጣው ያ ጀማ። በቀን የምንሰግደው ወደ 6750 ደረጃ ነው ያለው። በመካ የሚሰግዱ ሰዎች ምን ሊሆኑ ነው? በመካ የሚሰግዱ ሰዎች አምስት አውቃትን ሰላት ሊስ የሚሰግዱት 25 ሚሊዮን ሆነ ደረጃቸው። እነሱ በአንድ ቀን አምስት አውቃት ሰላት የሚሰግዱ 25 ሚሊዮን ሆኖ ነው ያገኘሁት። እኔ ጭንቅላቴን የመጨረሻ በጠበጠኝ። በስ ኢንሻአላህ ምታረምባት አላህ ያድርገኝ። እነሱ አምስት አውቃት ሰላት የሚሰግዱትን 25 ሚሊዮን በየተለያየ አይነት ቦታ የምንሰግዱ ሰዎች ስንት ቀን እንደሚያስፈልገን ታውቃላችሁ? 10 አመት ከ3 ወር ከ13 ቀን ያስፈልገናል። 10 አመት ከ3 ወር ከ13 ቀን ያስፈልገናል። 10 አመት መጓዝ አለብን። እነሱ አንድ ቀን አውቃ ሰላት የሚሰግደን ወር ቢሰግዱ 300 አመት የ300 አመት ኢባዳ አደረጉ ማለት ነው። እነሱ እድሜያቸው 50 ሆኖ 60 ሆኖ መካ ላይ ወር ቢቀመጡ ምን ያህል አመት የ300 አመት ወር ቢቀመጡ የ300 አመት ኢባዳ الله يوفقنا والله العظيم እቺን ሀገር እንደምንም ብላችሁ ምንም ይቀርባችሁ ምንም ይቀርባችሁ እንደምንም ብላችሁ እንድትመጣት ነው። الله يوفقاችሁ ብቻ ዱዓም ያስፈልጋል። እንግዲህ ይሄ የሰላት አጅሩ እዚህን ያህል ከተባለ አህም ሸይ የሆነው ስለዚህ በዚህ درس ላይ እንኳን ሰላተ ሌሊቱ ቀርቶ እስኪ እቺን ነገር እንዴት እናጥብቃት ነው። እኔ والله በጣም ተጸጸትኩበት والله ግን ኢንሻአላህ ሰላላህ ረቢ ወፍቅን እኔንም ኡስታዜንም ማንኛውንም ኡመት ሁሉ አምስት አውቃት ሰላት አይደለም ኮርስ ኮር እንንቀመጥበት ሂደን ልባችንን ወደዛ የሚያነሳሳበት አላህ ያድርገን። እና በጣም ከባድ የሆነ ነገር ነው። በዚህ ደርስ ላይ ያንን አጅሩን እንኳን አንድ ሰው ባያገኝ አምስት አውቃት ሰላትን ምን ያህል ጠንካራ ምን ያህል በጥንቃቄ አንድ ሰው መስገድ እንዳለበት ነው ያስተማሩን። በጣም ቀልድ የሆነ ነገር አይደለም ይህ ሰላት ማለት። ኢንሻአላህ ነገ ኡስታዜ በዚህ ሰላት ላይ አንድ ዜ ደርስ ላይ ጠየቀዋቸው ጥያቄ ነበር ሁሉን ጁሁድ አድርጎ አንድ ሰው ሰላት ቢያልፈው ምን ያህል ነው አጅሩን ያገኛል እንዴ? እንቅልፍም ለሰላት አልፈጅርም ሰዓት ሞልቶ እነሳለው ብሎ ያን ሁሉ አድርጎ ሰላት አልፈጅር ከሰገዱ በኋላ ጀማው ካለፈ በኋላ አጅሩንስ ከነዛ ኩል ያገኛል እንዴ ተነስተው ቢሰግድ ብዬ ጥያቄ አቀርብላቸው ነበር። ለኔ በቀን ሰጥቶኛል። ኢንሻአላህ በነገው درس ላይ አላህ ከወፈቀን ሰላትን ማሳለፉ የጀማን ሰላት ማሳለፉ ወቅቱን ማሳለፉ አንድ ምክሪ መክሩናል والله العظيم ከተቀመጣችሁበት በብትር ከአንነው እንደተገረፈ ነው የሚገርፋችሁ። ይሄ ቃላት እኔ እንደዛ ሆነኝ በጣም እንድጠነቀቅ አደረገኝ። እናንተንም እንግዲህ አላህ ይወፍቃችሁ እኔንም አላህ ይወፍቀኝ። በሰማንበት ምን ሰራ አላህ ያድርገን። ጀዛኩም الله خير ላለሁ ኡስታዝ السلام عليكم ورحمة الله وبركاته ورحمة الله وبركاته الله يجزيكم الخير ሁላችሁም ኮሜንት የሰጣችሁት አሳመራችሁ እንትኑ በጣም ውበት አገኘ درسو والحمد لله الله يوفقنا بسمانه ويسر ان شاء الله غري سورة المزمل نجي نقتل على ان شاء الله تزغاجتاچو እንድትመጡና ብዙ ጥቅም በተለይ በፊቀሁ በፊቀህ ረገድ ብዙ የምንጠቀምባት ሱራ ስለሆነች ان شاء الله الله سبحانه وتعالى يردان ነው ማለት። በዚህ እንግዲህ እኔ درسي በዚህ ተቃለላል። ነገ በተፍሲር እስከምንገናኝ ደህና ደሩላለሁ። والله اعلم صلى الله على نبينا محمد وعلى اله وصحبه اجمعين